إلى أن يرث الله الأرض ومن عليها. فيا أيها الإخوة والأخوات، أحييكم بتحية الإسلام الخالدة، تحية أهل الجنة في الجنة. السلام عليكم ورحمة الله وبركاته. يسمر إن شاء الله، يسمى جهل. الحمد لله رب العالمين. وإن شاء الله تعالى الله سبحانه وتعالى فكادو يهننا زاري በአላህ ፍቃድና በአላህ ገዛ የምናየው ራስ ሲፋቱ አልፍርቀቲ ናጂያ የሚለው ነው። ሲፋቱ አልፍርቀቲ ናጂያ እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም ኡመታቸው ወደ ተለያዩ ግሩፖች እንደሚከፋፈሉ ከገለጹ በኋላ ከግሩፖቹ መካከል ፍርቀቱ ናጂያ أو الطائفة المنصورة أهل السنة يميبالو جماعة وشارلو. وقد أطلق اسم أهل السنة والجماعة من يصلحها ومن لا يصلحها، من يحسن التسمية به ومن لا يحسن التسمية. يهج أهل السنة والجماعة يمتلوا سيامي بتام كونجو سلهونج ሁሉም ሰው እኛም አህሉ ሱና ወል ጀማዓነን ይያሉ ስሟ ብቻ ፒክ ያደረጉ ስራው ግን በራሳቸው ስሜት የሚጓዙ ብዙ ጀማዓ ስላሉ እስቲ በቁርአንና በሐዲስ የተቀመጡ ሲፋት አህሉ ሐቅ የኡነት ባለቤት የሆኑ ደጋግ አላህ ባሮች የነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተከታዮች ትክክለኛ መገለጫ ባህሪያቸው ምንድነው የሚለው እስቲ አብረን እንይ። ለምንድነው ይህንን ራስ መዳሰስ ወይ ማየት ያስፈልገው ከተባለ اقول انطلاقا من قول الشاعر سوف ترى اذا جل الغبار افرس تحتك الحمار سوف ترى ለወደፊት ተመለከታለህ ታይ ይሆናል ወደፊት اذا جل الغبار አቦራው ሲረጋጋና አቦራው ሲለቅ ግልጽ ሲሆን افرس تحتك ام حمار كسره ያለው ፈረስ ይሁን ወይ ማህያ ለይቶ ያሳውቀሃል ግልጽ ይሆንልሃል በሚለው መሰረት የሲፋት الفرقه الناجيه او صفات اهل الحق የኡነት ባለቤቶች የሆኑ ሰዎች መገለጫ ባህሪያቸው ስናነብ ወይም እንሆናለን ወይም ደግሞ አንሆንም። ይህንን ግን ጥቅስ ጠቅስላችሁ ወይም ማስረጃዎች ከቁርአንና ከሐዲስ ከቀደምት እስልምና አባቶቻችን አካሃድ ጠቅሼ ስነግራችሁ ማንንም ሰው ወደ ማንንም ጣቱ እየቀሰረ እነከለናቸው ሙብተዲዖች እነከለናቸው ምናምንቴዎች እንዲል አይደለም። በመጀመሪያ ደረጃ እኛ ራሳችን ከሱናው ያለን ድርሻ እንድናይ ነው። ምክንያቱም فإن من أراد أن يعرف ما له عند الله فلينظر ما لله عنده كالله ዘንድ ምን አይነት እድል ምን አይነት ድርሻ ምን አይነት ክፍያ እንደተቀመጠለት ማወቅ የሚፈልግ ሰው ካለ ያአላህ ህግጋቶች በሱ ዘንድ ያሉት ምን ያህል እየተከበሩ እንደሆነ መመልከት ይኖርበታልና بقدر بعده عن السنة يبعد عن أن يطلق عليه أهل الحق أو الطائفة المنصورة أو الفرقة الناجية نجاي وطاتي هونج فرقة جروب بالج كزاج كسنة وبراك كتر كزاج جماعة يمراقو الناس مم يماتاتو قداي يكستال اندم يتاوكو إن الله سبحانه وتعالى جلت عظمته وتقدست أسماؤه بعث صفيه محمدا صلى الله عليه وسلم على فترة من الرسل الله سبحانه وتعالى نبياتنا عليه الصلاة والسلام يلاك تشود الزيج مدر على فترة من الرسل ملك تنيج قاب بفتر بتنا ود يتوسن متو آمتات ጋብ ክፍተት ነበረ 500 600 የሚሆኑ አመታት በመሃል ጋብ ክፍተት ነበረ። በዛ ሰዓት ነው አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰለም نبياتنا عليه الصلاة والسلام يلاكاتشو على فترة من الرسل، وأنزل عليه الكتاب والحكمة كتابنا حكمة دقمو يا نبي عليه الصلاة والسلام حديث حكمة بمبالي التران تبب أكما يعني أو أسيزو لاكاتشو نبياتنا صلى الله عليه وسلم، ودعا عليه الصلاة والسلام إلى ربه على بصيرة. الله سبحانه وتعالى لنبيتنا عليه الصلاة والسلام قرآن حكمة وكسدت أتشوبها لا ودى الله من قد بمصر جاء أدرقوا من الطارات جمرا له. فعلم الناس من القرآن وعلموا من السنة سوتش بوقت ينبرو أدادس فريش يهون مسلموك أي مراتشو يالتبكلة وحيس ورد يايو نبياتنا صلى الله عليه وسلم قال يمنور الدل يعجنيو دقاق الله باروش الذين اختارهم الله سبحانه وتعالى لصحبة نبيه صلى الله عليه وسلم ينبياتين بالدربوش اندهونو بنبياتين لا يكبون دينورو الله سبحانه وتعالى يمر الرد أتشو يهونو دقاق الله باروش قرآن تمارو ينبي عليه الصلاة والسلام حديث تمارو وفقه فقه تردو وفقه وفقه فقه تردو في دين الله تعالى بأ الله سبحانه وتعالى من قد لي كفتن يا هنا فقه تلك هنا مرداتن تردو وما لحق رسول الله صلى الله عليه وسلم بالرفيق الأعلى نبينا عليه الصلاة والسلام ودلائن يو آلم التكلاكلم حتى ترك أمته على المنهاج الواضح والصراط المستقيم نبياتنا عليه الصلاة والسلام أماتشو بتككلن يو من قد بتككلن يو كهدنا قلس بهنو من قد اسكال يعني اسكي درس ودرس نبيه عليه الصلاة والسلام يهن العالم التوت منبر صحابة وجه حقون يزو حقون من قد تكتلوت بتككلن يو من قد اسكي قواز ودرس اندهن دتك بس تتوت على النبر ميهدوت لذي تبلو أبو بكر الصديق رضي الله عنه وارضاه عندي قرآن آية والردة اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يملو آية سور صحابة وجيتلي أي صحابة وج دس بلو أشو تكبير سيادرقو أبو بكر الصديق مالك أسجمرو منو يا أبو بكر لم تالك ساله الله سبحانه وتعالى دينا تشن ملو أدرقو لن عندهم اسلم النام ودو لن نعمهم بنيالا يلقسون ساله من يسلك سهل يا أبا بكر سيرواتشو أبو بكر الصديق رضي الله عنه وارضاه نبياتنا عليه الصلاة والسلام يتلا كل آلاما أدرسوا تلون اندايهدو فرچنا والو اندالو تم هنا دينو كمولا بوهالا ملو أدرقو صحابة وش بمي قبا قرآنهم حديثهم كتردو بوهالا دين الإسلام منم نقر يمياسقاو نقر يلم يملو درجة لا يسي درسو نبياتنا صلى الله عليه وسلم تامو الله سبحانه وتعالى مرجع ستاتشو خيره الله سبحانه وتعالى بين أن يبقى في الدنيا وبين أن يلحق بالرفيق الأعلى فاختار الرفيق الأعلى فكان يشير إلى السماء ويقول الرفيق الأعلى الرفيق الأعلى الرفيق الأعلى يا النبي صلى الله عليه وسلم مستمج الرشاونيتا يهنن قال يتناكروا ودى آخره دوال عليه الصلاة والسلام دين الإسلام كم ملاتو بفيت صحابة وجه السلا اسلمنا بمي قبا سايوقو نبياتنا صلى الله عليه وسلم يهجن عالم لك او الهيدوم سلازي يمياچقاچقو انجلي كذا بوحالا يمتو بامتوت اداديس وطنا يعني يهونه كدين وطا يالو كسنة وطا يالنونا استي ي صفات الفرقه الناجيه نجا يوطاچ يهونهچ جروب مگلچا باهريوا مندنو يميلو ناينا الله سبحانه وتعالى إن ينمك الناس اندي أدرقن ويمنق مكهون قدم هنا نمكهون نعماتنا اندنا وكنا أبك أدرقن اندني زوره يقول ربنا سبحانه وتعالى وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون الله سبحانه وتعالى لنبياتنا عليه الصلاة والسلام انديه بالي لا تشوال وأن هذا صراطي مستقيما يهنو يني من قد صراطي من قد مستقيما قد يالي لعوجاج فيه مولا قد يالي اللبتي هنا من قديني يهنو فاتبعوه تكتلوت دين الإسلام دين الاتباع ودين الاجتماع دين الإسلام በአንድ የመሰባሰብ ሃይማኖትና እንዲሁም የመከተል ሃይማኖት ነው። ላ ዲኑ ልኢፍትራቂ ወልኢብትዳዕ ቢድዓ አዳዲስ ፈሊጦች የማምጣትና እንዲሁም የመነጣጠል የተለያዩ ግሩፖች የመስራት ሃይማኖት አይደለም፣ አይደለም፣ አይደለም። ኢነ ዲን ልእስላሚ ህወ ዲኑ ልኢትባዒ ወልእጅትማዕ የመሰባሰብና ነቢያችንን ዓለይሂ ሰላቱ ወሰላም የመከተል ሃይማኖት ነው። በጣም ያኒ ኢንተለጀንት የሆነ ሰው መጥቶ ዲናችሁ እንደ አዲስ ላስተካከልላችሁ ብሎ ቢነሳ ማንም የሚቀበለው የለም። ለምን? ሙሉ ነው ዲናችን። የፈለገ የፈለገ ሰማይ እየጠቀሰ እንዲያው በዚህ በናሳ ምርምር አድርጎ ሰማይ ላይ የወጣ ቢሆንም ራሱ ተቀባይነት የለውም። ዲናችን ምንም ነገር አያስፈልገውም። ጥልቅ የሆነ መረዳት ብቻ ነው የሚያስፈልገው ዲን ልኢስላም። አላህ ስብሓነሁ ወተዓላ ይህ ነው መንገዴ ተከተሉት፣ ፈተቢዑሁ ወላ ተተቢዑ ሱቡላ መንገዶችን አትከተሉ። እንግዲህ ብዙ ጊዜ ወስይ ያመላችሁ ወንድም እህቶቼ፣ ሊነዕሪፍ ከሊመተ ተውሒድ ቀብለ ተውሒድ ልከሊማት ተዓለው ሊነዕለመ ወነተዓለም ከሊመተ ተውሒድ መሰረት አድርገን ልንይዘው የሚገባን ቅደም ተከተሉም ጠብቀን መጓዝ ያለብንም የአንድነት ቃል ነው መታወቅ ያለበት። መጀመሪያ ቀብለ ጀምዕና ልከሊማት አልሙተሸቲታት ወልሙተፈሪቃት ሊነጅዐለሃ ከሊመተ ዋሒደ የተለያዩ አስተያየቱ የተለያዩ አመለካከቶች የተለያዩ ግሩፖች ሰብስቦ አንድ ለማድረግ ከመታገልና ከመጣጣር ይልቅ የአንድነት ቃል ማወቅ ነው ሁሉንም አንድ የሚያደርገው። አንድ የሚያደርገን ቃል ምንድን ነው ነው እንጂ እናንተም ይሄተው እኛም ይሄንተው፣ እናንተም ወደዚህ ነው እኛም እዚህ ጋር እንድረስና መሃል ላይ እንገናኝ አንድ እንሁን የሚለው የትም አያደርስም። በፖለቲካ ድርጅት በሉት፣ በተለያዩ ጀማዓዎች በሉት፣ በተለያዩ አስተያየቶች በሉት፣ ይሄ የተጨማደደ መሰባሰብ የትም አያደርስም። ምንድን ነው ማድረግ ያለብን? የአንድነታችን ቃል ምንድን ነች? የደጋግ ፍርቀቱ ናጂያ ብለው ያስቀመጧት ነቢያችን ሰለላሁ ዐለይሂ ወሰለም ፍርቀቱ ናጂያ ሐዲሱ ስናነበው እናገኘዋለን። አብሽሮ እንሻአላህ ከኪሴ አይደለም ያመጣሁላችሁ። ፍርቀቱ ናጂያ የሚለውም ጣኢፈቱል መንሶራም ሐዲሱ ላይ ያለው ነው። ጠይብ አህሉ ሱና የሚለውም ሐዲሱ ላይ ያለው ነው። አህሉ ኢትባዕ ናቸውና የመከተል ባለቤት ትርጉሙ ስንረዳው አብሮ እሱንም እንረዳዋለን ኢንሻአላሁ ተዓላ። እና የነዚህ ሰዎች መንገዳቸው ካወቅን በኋላ ሁላችን ወደዛ ስንጓዝ እዛው እንገናኛለን። ሱናን የሚፈልግ ሱናን ፍለጋ ስንሄድ ሱና ውስጥ እንገናኛለን። ወአማ ሱና ለማምጣት የኛ ሐሳቦች የማሰባሰቡ ጉዳይ ላይ የምንሄድ ከሆነ ሁላችንም ለፍተን ለፍተን ለፍተን ከንቱ ልፋት ነው የሚሆነው፣ ለፍቶ መና የሚባለው። ጠይብ ወላ ተተቢዑ አሱቡላ መንገዶችን አትከተሉ። ተመልከቱ ከመጀመሪያው ራሱ ወአነ ሃዛ ቢልሙፍረድ ኢፍራድ ያኒ ضሚሩ ልኢፍራድ አው እስሙ ልኢሻረት ልልሙፍረድ ሲራጢ አስሲራጥ ዋሒድ ሙፍረድ ሙፍረድ ነው ሙዳፉን ኢለ ነቢዩ ሰለላሁ ዐለይሂ ወሰለም مستقيما صفة مفرد لمفرد الآن دي سوم صفتنك فاتبعوه تكتلوت ولا تتبعوا السبل السبل جمع سبيل سبل سبيل عندنو سنجولار سبل بورولار لهم يبالونو سبل يتبتاتنو حسابوشنا يتبتاتنو من قدوش وديتنو ميوسدوت መንገዶቹ ስለተበታተኑ አላህ ስብሓነሁ ወተዓላ ፈተፈረቀ ቢኩም ዐን ሰቢሊሂ እናንተን ከአላህ መንገድ ትነጣጠላችኋለችና መንገዶቹ የተነጣጠሉ ስለሆኑ ፋቂዱ ሸይኢ ላ ዩዕጢህ እንደሚባለው አንድን ነገር ያጣ ሰጪ ሊሆን አይችልም። አንድነት ያሌለው አንድነት ይሰጠኛል ብላችሁ አትጠብቁ። የተበታተኑ መንገዶች ደግሞ አንድነት ያስገኙልናል ብላችሁ እንዳትጠብቁ። ይልቁንስ አንድ የሆነች መንገድ ሁሉም ወደዛች አንድ መንገድ ሲመጣ ሁሉም እዛው ይገናኝና ይሰባሰባል። አላህ ስብሓነሁ ወተዓላ ያግራልንና ፈተፈረቀ ቢኩም ዐን ሰቢሊሂ ዛሊኩም ወሳኩም ቢሂ ለዐለኩም ተተቁን አላህን እንድትፈሩት ይህ አይነቱ ምክር ለግሷችኋል፣ ይህ አይነቱ ምክር አስተላልፎላችኋል ብለህ ንገራቸው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ላቸዋል። አላህ ሱብሓነሁ ወተዓላ ሱረቱል አንዓም ላይ ነቢያችንም ዐለይሂ ሰላቱ ወሰላም ተራክቱኩም ዐለል መሐጀቲል በይዳኢ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ አሉ። ተራክቱኩም እኔ እናንተን ትቻችኋለሁ፣ ዐለል መሐጀቲል በይዳኢ ያዕኒ ነጭ በሆነች መንገድ ላይ ነጭ በሆነች መንገድ ላይ ትቻችኋለሁኝ። ለይሉሃ ከነሃሪሃ ቀኗ ሌሊቷ እንደ ቀኗ አብሪ የሆነ ሌሊቱም ብርሃን ነው፣ ቀኑም ብርሃን ነው። ያ ሰላም ያ ሱብሓነላህ ምንኛ ተጣፍጣለች። ዲኑል ኢስላም የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሸሪዓቸው ይህንን ዓለም ለቀው አረፊቅ አልአዕላ ከማለታቸው በፊት ዲነል ኢስላም ክሊር ሆኖ ምንም በማያሻማ መልኩ ሌሊቱና ቀኑ የሚያበራ ብርሃን ላይ ነው ትቻችሁ የሄድኩት አሉ። ላ የዚጉ ዐንሃ ይህች ብርሃንን አይስታትም አይለቃትም፣ ኢላ ሃሊኩን ነዑዙ ቢላሂ ሚነል ሀላክ አላህ ከጥፋት ይጠብቀንና የሚጠፋ ሰው ካልሆነ በስተቀር ይህች ብርሃን የተሞላባት የሆነች መንገድ ለቆ የሚሄድ ሰው የለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰደቀ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ነቢያችንም ዐለይሂ ሰላቱ ወሰላም እውነት ተናገሩ። ብርሃን የተሞላበት መንገድ ትቶ የነቢዩ ሰለላሁ ዐለይሂ ወሰለም አሰራርና አነጋገር፣ አካሃድ፣ አመለካከት የሰሓባ ሪድዋኑላሂ ተዓላ ዐለይሂም ወአርዳሁም ወገፈረ ላሁ ለና ወለሁም አካሃድና አመለካከት፣ አሰራር፣ አነጋገር ትቶ የራሱ ፍልስፍና ውስጥ የሚገባ ሰው እውነትም የጠፋ ነው፣ እውነትም የጠፋ ነው። በአላህ እገዛ በጅብሪል ዐለይሂ ሰላቱ ወሰላም አጋዥነት እየተመሩ እየታገዙ እየተደገፉ የሚንቀሳቀሱ ነቢይ ሰለላሁ ዐለይሂ ወሰለም የደነገጉት ሱና ትተን የራሳችን ሱና ለማምጣት ስንጣጣር ከዚህ የበለጠ ኪሳራና ጥፋት ሌላ የለም። አዘነ ላሁ ምን አልሀላክ ፈበየነ ላሁ ተዓላ ኡሱል አልኢማኒ ወሲፋት አልሙእሚኒን። አላህ ስብሓነሁ ወተዓላ የእምነት መሰረትና የአማኞች መገለጫ ባህሪያቸውም አላህ በቁርአኑ ግልጽ አድርጎልናል። ፈቃለ ጀለ ዚክሩህ ለይሰ ልቢራ አንቱ ወሉ ውጁሀኩም ቅበል አልመሽሪቅ ወልመግሪብ ወላኪን ልቢራ መን አመነ ቢላህ ወልየውም አልአኺር ወልመላኢከት ወልኪታቢ ወነቢይን وآتى المال على حبه ذوي القربى واليتامى والمساكين وابن السبيل والسائلين وفي الرقاب وأقام الصلاة وآتى الزكاة والموفون بعهدهم إذا عاهدوا والصابرين في البأساء والضراء وحين البأس أولئك الذين صدقوا وأولئك هم المتقون. الله عز وجل في سورة البقرة ليس البر أن تولوا وجوهكم قبل المشرق والمغرب ፊታችሁ ወደ ፀሐይ መውጫ ወይም ወደ ፀሐይ መግቢያ ማዞራችሁ አይደለም መልካም ስራ ብሎ ማለት። መልካም ስራ የሚባለውማ ወላኪን ልብር መን አመነ ቢላሂ ወልየውም ልአኺር ቢር፣ መልካም ስራ የሚባለው ቢር የሚለው ቃል ከአረብኛ ቋንቋዎች በርከት ያሉ ትርጉሞች ይዞ ሲያበቃ ወደዚህኛው ስናመጣው ወደ ተለያዩ ቋንቋዎች ስንተረጉመው ወደ ተለያዩ ቋንቋዎች ስንተረጉመው በቂ የሆኑ ትርጓሜ ከማያገኙ ቃላቶች መካከል ቢር የሚለው ይገኝበታል። አልቢሩ የሚለው እንደገና ደግሞ አነሲሓ የመሳሰሉ የአረብኛ ቃላቶች ወደ ሌላ ትርጉም ሲተረጎሙ በቂ የሆነ ትርጉም አያገኙም። ጠይብ፣ የሚቀራረብ መልካም ስራ ብለን እንለፈው። ለይሰ ልቢራ አን ትወሉ ውጁሀኩም ቂበለ ልመሽሪቂ ወልመግሪብ ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين وآت المال على حبه ذوي القربى بالله يامن بالله من النتنا ما النت الله سبحانه وتعالى باورد النت هققاتوك باتك علي بمجر الشامك أن يامن ما من يوم ስራ ኸይር መስራትም ይሁን ከመጥፎ መራቅ በሙሉ ከየውመል አኺር ጋር የተያያዘ ነው። የውመል ቂያማ ፈተና አለብኝ፣ ጥያቄ ምርምር አለብኝ ብሎ የሚሰጋ ሰው አላህ ስብሓነሁ ወተዓላ በሚወደው መንገድ ብቻ ነው የሚገኘው። በመላኢካዎችም ያመነ የማይበሉ የማይጠጡ የማይተኙ አላህን ከመገዛት ለሰከንድ እንኳን የማያርፉ ወልኪታቢ አላህ ባወረዳቸው መጽሐፍቶችም አላህ ስብሓነሁ ወተዓላ ባወረዳቸው መጽሐፍቶችም የሚያምን والنبيين بنبياتهم وآتى المال على حبه ذوي القربى واليتامى والمساكين وابن السبيل والسائلين وفي الرقاب وأقام الصلاة وآتى الزكاة والموفون بعهدهم إذا عاهدوا والصابرين في البأساء والضراء وحين البأس أولئك الذين صدقوا وأولئك هم المتقون. جنزبهم ينسد يا الله سبحانه وتعالى وديتا فلقوا يا الله سبحانه وتعالى وديتا فلقوا يا الله سبحانه وتعالى وديتهم فلقوا جنزبهم لمسكين وشنا لقرب بتسبوتشو يمسد يهونا والمساكين وابن السبيل لتقواجوتشم لمن قدنيوش للمانيوشم عندهم جنزب سبسب النحر لبليه التبال باريا صلاتهم كتادرقو يمسكت زكاونم لمسكين وشمسد قال بجباو قال كيدانوم يمي فسم قال سيجبا تهجاش يهونا تورنت لاينا شجر سيدر سبت عندهم بهمم جزي تهجاش يهونا صبر يمي أدرك إن زينا تشو بأمنة تشو لاي أونات يالوت إن السمنة تشو الله يمي فروت بلو الله سبحانه وتعالى بقرآن وقال سواتشو المساء يعني يا مؤمنوش صفاتنا يا أصول الإيمان يا إيمان مسارته وانا وانا وشو بالزبادة تري هنا سورة الله سبحانه آية قل زوتال مراتب الدين في الحديث نبيتنا عليه الصلاة والسلام بيّن الرسول صلى الله عليه وسلم مراتب الدين في الحديث لما سأله جبريل عليه الصلاة والسلام جبريل عليه السلام سيتأيك أتشوم لنبيتنا صلى الله عليه وسلم يدين درجة وشنا أركان وشاتشو قلس أدر قواس كم تولتها وهي الإسلام والإيمان والإحسان يا شيخ الإسلام ابن تيمية الحراني رحمة الله تعالى عليه كتاباته فقه الإيمان يملو سنكرا يا ينونو مراتب الإسلام ومراتب الإيمان ومراتب وهي أعلى المراتب مراتب الإحسان سلا إسلام أركان الإسلام تكسوا لتنبيه صلى الله عليه وسلم سلا إيمان أركان الإيمان انتكسوا لت سلا إحسان سيتأيكات شو أن تعبد الله كأنك تراه فإن لم تكن تراه فإنه يراك بلو نبي صلى الله عليه وسلم قال لسلت الله أن لتقزون عبادة يميلو الشيخ الإسلام ابن تيمية رحمة الله تعالى عليه سيقلسوت كل ما يحبه الله من الأقوال والأعمال الظاهرة والباطنة بلو قل صادر قواس كم تقول لنا الله يمي وداتشو بنققر يمي قلسو اندزيهم دقمو بسرام يمي قلسو يهونو الله مي وداتشو انكسي كاسي وش باتك علي عبادة تبلو يسي مالو انزا عبادة وش سناك كناون انزا عبادة وش سناك كناون الله اندمي عيننا اندمي ملكة هنا كادرقن درجة الإحسان اندرسالن وسن عليه الصلاة والسلام السنن وشرع الأحكام وفصل الحلال والحرام نبي كريم صلى الله عليه وسلم سنة جو أسكم توهيدوا أهل السنة ودمي لون دنهيدنا الطائفة المنصورة الفرقة الناجية ودمي لون دنهيدنا نبي كريم عليه الصلاة والسلام سنة جو أسكم توهيدوا نبي سنة درقو ييزوت ينبره يا الله بابس دي هوني شلال يا وجاوي قصة تالي هوني شلال بنبي أجن زمن ينبرو سيت وجمي سرت ينبرة أسرع راتو يا نبي عليه الصلاة والسلام بزمن راتو سنة تبلو يمي جلس أو سنو عائشة الله بابس وامني مي مسل نبرة عبادة درارك وأن جاجر وكهر وباتك علي مني مسل نبرة لعلم يا الله في اللاجود لما استمارس يا الله في اللاجود يمسحسلو هلو يا نبي صلى الله عليه وسلم يتدنججو سنة وجناتو حرام إن حلال ليت واسكمت ولن هجعت وتشم دنجج وتولن عليه الصلاة والسلام وبيّن مسائل العقيدة أكمل بيان يعقيدة قدائم بهن يعقيدة قدائم بهن نبي عليه الصلاة والسلام بمجباه نتا قلص أدرج واسكمت أو يهدد بيّن مسائل العقيدة أكمل بيان وحقق عليه الصلاة والسلام مقامات العبودية لربي لا الله سبحانه وتعالى سن الجزاء الله سن ملك يا عبودية يا باري النت ويمي الله سبحانه وتعالى أملكو درجة وتشاتوم أسكم طوال وكفى نبينا محمدا صلى الله عليه وسلم شرفا وقدرا ثناء الله تعالى عليه لنبياتنا عليه الصلاة والسلام بكياتشو الله سبحانه وتعالى يا موقساتشو ما موقس يا موكاشاتشو ما موكاشت እሱ ራሱ በቂያቸው ነው ለነቢ ሰለላሁ ዐለይሂ ወሰለም። አንድ ሰው ሊፎክር ቢፈልግ ወይም ደረጃ እኮ አለው የተከበረ ሰው እኮ ነው ለመባል አላህ ማመስገኑ በቂ ነው። ለምን? ሌላው ሁሉ የሚያመሰግነው በማያውቀው መልኩ ነው። የሰውየው ልብ እንግዲህ ከአላህ ውጭ የሚያውቀው የለም። አላህ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም ወኢነከ ለዓላ ኹሉቅን ዓዚም፣ አንተ በእርግጥ አላቸው አላህ ስብሓነሁ ወተዓላ ለዓላ ኹሉቅን ዓዚም፣ በጣም ትልቅ በሆነ ስነ ምግባር ላይ ነው ያለኸው አላቸው። በጣም ትልቅ በሆነ ስነ ምግባር ማን ነው ያሞገሰው? አላህ ስብሓነላህ ልከሪም። በአላህ የተሞገሰ አካል ሁለመናው እንግዲህ እንዲያውም ለይቶ አይደለም ያስቀምጠው አላህ ስብሓነ ወተዓላ። ሶላትህ ያምራል፣ አነጋገርህ ያምራል፣ አመለካከትህ ያምራል አይደለም ላ። ወኢነከ ለዓላ ኹሉቅን ዓዚም፣ አንተ በእርግጥ በታላቅ ስነ ምግባር ውስጥ ነው ያለኸው ብሎ አላህ ስብሓነ ወተዓላ አሞገሳቸው። ወሰሓበቱ ረዲየላሁ ዐንሁም ወአርዳሁም፣ ወደ ሰሓባዎች እንምጣ እስቲ። ሰሓባ እነማን ናቸው? ሰለፍ እየተባሉ የሚጠቀሱ እነማን ናቸው? አሰሓበቱ ሪድዋኑላሂ ተዓላ ዐለይህም ተርቢየቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወነቀለቱ ሸሪዐቲ ወልሙጃሂዱነ ፊ ሰቢልላህ። ሰሓባ የነቢዩ ዐለይሂ ሰላቱ ወሰላም የማሳደግ ውጤት ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም የእንክብካቤ ውጤት ናቸው። በነቢዩ እንክብካቤ ታንጸው ያደጉ እድገታቸው ፊዚካሊ የሆነ አይደለም። የስነ አእምሯቸውና እንዲሁም የአመለካከታቸው የዲናቸው አካሃድ በሙሉ እምነታቸውን በተመለከተ አሳዳጊያቸው ያኒ አለዚ ረባሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ናቸው ዐለይሂ ሰላቱ ወሰላም ያሳደጓቸው። ወነቀለቱ ሸሪዐቲ ሸሪዓን ተቀብለው ደግሞ ያስተላለፉ ከኋላቸው ለሚመጡ ለታቢዕዮች ለታቢዒ ታቢዒን ኢላ የውሚነ ሃዳ እስከ ዛሬ ቀን ድረስ የሚተላለፈው ሸሪዓ በእነሱ በኩል የመጣልን ነው። አልሐምዱሊላህ ረብል ዓለሚን። ታራ እነዚህ ሰዎች መምሰል ያሳፍራል ወይምስ ያኮራል? ሐቂቀተን ያኮራል። ወላኪን እኛ ያለንበት ዓለም፣ እኛ ያለንበት አካሃድ፣ እኛ ያለንበት ሁኔታ የዘቀጠና አመለካከቱ የተበለሻሸ ስነ ምግባሩ ብልሽትሽት ያለ ስለሆነ መልካም ሰዎች አይመቹንም። መልካም ሰዎች አይመቹንም። እንሻአላህ ምንም ነገር እንዳትጽፉ ተውት። አንዳንድም አትጻፉ አሕበቲ ፊላ፣ አንዳንድ አትጻፉ ፕሊስ ተዋቸው። ሌላ የላቸውም፣ ይህን ነው ያላቸው። እዩላቸው እንሻአላህ። ማስተማርም አይችሉም፣ መማርም አይችሉም፣ መንቋሸሽ ብቻ። ፋቂዱ ሸይ ላ ዩዕጢህ ስላቸው የነበረ ይሄ ነው። አንድን ነገር ያጣ ሰጪ መሆን አይችልም። አንድን ነገር ያጣ ሰጪ መሆን አይችልም። ያጡ ናቸው እነዚህ። ያላቸው ስድብ ነው፣ ይህንን ነው የሚሰጡት። አላህ ስብሓነሁ ወተዓላ ይጠብቀንና። ጠይብ፣ የሰው አቴንሽን ለመስረቅ ነው እንግዲህ። ብዙም ትኩረት አትስጧቸው፣ እግኖር አድርጓቸው። ለምንድን ነው እንዲህ የምላችሁ ወንድም እህቶቼ? አላህ ስብሓነሁ ወተዓላ ወዒባዱ ራሕማን አለዚነ የምሹነ ዐለል አርዲ ሀውነን ወኢዛ ኻጠበሁም አልጃሂሉነ ቃሉ ሰላማ። የአላህ ደጋግ ባሮች ዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሆነን፣ በምድር ላይ ሲንቀሳቀሱ ቀለል ባለ ነው አካሃዳቸው፣ እየተወጠ እንትን እያሉ ወይም ደግሞ አኗኗራቸው በጣም ተደላለው አይደለም፣ ቀለል ባለ ሁኔታ ነው። የምሹነ ዐለል አርዲ ሆነን ወኢዛ ኻጠበሁም አልጃሂሉነ፣ መንገድ የሳቱ ተናግሮ አናጋሪ፣ አሳዳጊ የበደለው ዘልዛላ፣ እንዲህ አይነቶቹ ጽሑፍ እየተናገረ በሚያናግራቸው ጊዜ ሰላም ሁንልኝ፣ ደህና ሁን፣ ደህና ሁን፣ እሱ እኔን አይመለከተኝም ብለው ይተውታል። ኸላስ በጽሁፍ ማስወገድ ምናምን አይደለም። ላላላላ እግኖር አድርጓቸው፣ ተዋቸው። እንሻላ አላህ ሂዳያች ስጣቸው እነሱም። ጠይብ ነቀለቱ አሸሪዓ ሸሪዓን ያስተላለፉልን እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም አላህ አሞግሷቸው፣ አንተ በታላቅ ስነ ምግባር ላይ ነው ያለኸው ብሏቸው። የእሳቸው ስነ ምግባር የሚያስተላልፉልን ሶሓባዎች በልባችን ውስጥ ምን አይነት እንክብካቤና ምን አይነት ሪስፔክት ሊኖራቸው ይገባል? በጣም በትልቅ ሶሓባን የሚራገም ሰው፣ ሶሓባን የሚያንቋሽሽ ሰው የዚህ መንገድ ተቋዳሽ ይሆናል? አይሆንም፣ አይሆንም በጭራሽ። ውለታ ካጅ ነው። የበላበት ሰሃን ላይ ሰገራውን ተጠቅሞ የሚሄድ ነው። ቆሻሻ ሰው ነው። ውዳቂ የዘቀጠ አመለካከት ያላቸው አቡበክርና ዑመር፣ ዑስማንና ዓሊይ እንዲሁም ሙዓውያ ሪድዋኑላሂ ተዓላ ዓለይህም ወአርዳሁም የመሳሰሉ ሰሓባዎችን የሚረግሙብን ሰዎች፣ የሚያንቋሽሹብን ሰዎች ቆሻሻ አመለካከታቸው እየነገሩን ነው። እነሱን ረገሙ አልረገሙ ምንም ሊያመጡት የሚችሉ ነገር የላቸው። ፈኢነሁም ቀድ ላቀው ማዓ አላህ ስብሓነሁ ወተዓላ ከስራቸው ጋርና ከአምላካቸው ጋር ተገናኝተዋል። እነዚህ ደጋግ የአላህ ባሮች በዱንያ ሳሉ ለዲናቸው ታግለው ለዲናቸው ካድመው ለዲናቸው አስተዋጽኦ አድርገው ዓለም ዱንያን ለቀው ወደ ዓለም አኼራ ሂደዋል። ከዛ በኋላ የሚመጣ እነሱን የሚያንቋሽሽና የሚሰድብ ሁሉ ለእነሱ ደረጃቸው ከፍ እንዲያደርግላቸው እንጂ ምንም የሚያመጣው ለውጥ የለውም። ነቀለቱ ሸሪዓ ወልሙጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ ደግሞ ሲታገሉ የነበሩ በገንዘባቸውም በራሳቸው በሰውነታቸውም በክብራቸውም ራሱ ሰው በእነሱ ክብር እንደ ልቡ እየተዝናና እየሰደባቸው እያንቋሸሻቸው ምንም ነገር ትኩረት አይሰጡትም ነበረ። ገንዘባቸው ለዲን ልእስላም በሚፈለግ ጊዜ ለእስልምና መንከባከቢያ በሚፈለግ ጊዜ ወደኋላ አይሉም ነበረ። ለእስልምና ነበረ የሚሰሩት፣ ለእስልምናቸው ሳይሆን። ልብ በሉ፣ ሁለቱ ልዩነት አለው። ለእስልምና የሚሰራና ለእስልምናውን የሚሰራ ሁለቱ ይለያያል። እስልምና የለስራበት የሚል ሰው እኛ ነጃ ሌላውን ጃ ብሎ የሄደ ሰው ነው። ምን ማለት ነው? እቤቴ ቁጭ ብዬ ሶላቴ እሰግዳለሁ፣ ልጆቼ አስተምራለሁ፣ ባለቤቴን ሒጃብ እንድታደርግ አዛለሁ፣ በዲን ልእስላም ታንጻ እንድትጓዝልኝ አደርጋለሁ፣ ኸላስ ይሄ በቂ ነው የሚል ሰው ኸይረኛ ነው ትላላችሁ? አይደለም፣ ኸይረኛ አይደለም። ይሄ ሰውዬ ይጠየቃል እኮ በአካባቢው ባሉ ሰዎች። አላህ ስብሓነ ወተዓላ ስለ ሌላውስ እንዴት አደረግክ ብሎ እኮ አላህ ስብሓነ ወተዓላ ይጠይቀዋል። እቤቱ ውስጥ የምን ሻማ ነው የሚባለው? የጋን ሻማ ሆኖ ይቀራል። ጋን ውስጥ ያለች ሻማ ሆኖ ይቀራል። እቤት ውስጥ ብቻ የሚንቀሳቀስ ከሆነ ፕላስ ሰልፊሽ ነው የሚባለው፣ ራስ ወዳጅ ሰልፊሽ። ጠይብ፣ ጭንቀት አሁን ሁላችንም እንጨነቃለን። በኢትዮጵያ በሚደርሰው ችግርና ጭንቀት እንጨነቃለን አይደለ? በርማ ላይ በሚደርሰው አንድ ቀን ተጨንቀ እናውቃለን? ዱዓ ሳድርገን እናውቃለን? ተነጋግረንበት ስናውቃለን? ሰላማዊ ሰልፍ ስንወጣስ የበርማ ሙስሊሞች ወንድሞቻችን በእሳት እየተቃጠሉ ጋዛ አርከፍክፈው እያቃጠሏቸው ነውና ብለን የተሰማን ስሜት አለ? ጠይብ፣ ሱሪያ ላይ እየደረሰ ያለው ችግርና ጭንቀት ሙስሊሙ ማህበረሰብ ምን ያህል አስጨንቆታል? ወላሂ በአሁኑ ሰዓት አሰቢያ አልቀበልያ ብቻ እንዳይሆንና ሐመለቱ ሸሪዓ ወነቀለቱ ሸሪዓ አልሙጃሂዱን ፊ ሰቢልላህ በአላህ መንገድ ላይ የሚታገሉ የሚለው ስያሜ እንዳናጣ እፈራለሁኝ። እሱም የሚንቀሳቀሱ ሰዎች ነው፣ የማይንቀሳቀሱም አሉ። ይሄ ምንም ችግር የለም ብሎ ከመንግስት ጎን ወክሎ ደግሞ ሙስሊሞች ወንድሞቹ የሚጨፈጭፍም አለ። እሱ ደግሞ የባሰበት የዘቀጠ በክት ቀባሪ ያጣ ሬሳ ነው። እሱ ነው ቀባሪ ያጣ ሬሳ፣ ሬሳ ነው። ሙቷል፣ የሚቀብረው ሰው ግን አጥቷል። ሁሉም ጠልቶታል ማለት ነው። አላህ ስብሓነሁ ወተዓላ ይጠብቀንና እክታረሁም አላሁ ሊሱሕበቲ ነቢይህ ሰለላሁ ዐለይሂ ወሰለም ለነቢያችን ዐለይሂ ሰላቱ ወሰላም ባልደረቦች እንዲሆኑ አላህ መረጣቸው፣ መርጧቸው ነው። አላህ ሱብሓነሁ ወተዓላ በነቢያችን ሰለላሁ ዐለይሂ ወሰለም ዙሪያ ከበው ሰሓባዎች ሆነው ሲንቀሳቀሱ የነበሩ አንዳንዱ በትውልድ ነቢያችንን ያላገኛለ ከነቢዩ በኋላ የመጡ በል ስራቸው ሲታይ ወላሂ ነቢያችን ቢያዩ እንዴት በወደዱ የሚያሰኙ የሚባሉ ደጋግ የአላህ ባሮች አሉ፣ ነቢያችንን ሳያዩ። ከዕለታት አንድ ቀን ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳ አቡ የዚድ የሚባል ታቢዒይ ነበረ። ረቢዕ እብኑ ኹሰይም በመባል ይታወቃል። ያ አቡ የዚድ የዐብዱላህ ብን መስዑድ ተማሪ ነበሩ። ሲያዩቸው በጣም ሁለመናቸው ደስ ይሏቸዋል። ረቢዕ እብኑ ኹሰይም ዐብዱላህ ብን መስዑድ ወላሂ ያ አባ የዚድ ወላሂ ለው ረአከ ረሱሉላሂ ለአሐበክ ማ ረአይቱከ ኢላ ዘከርቱ ልሙኽቢቲን ይሏቸው ነበረ። አቡ የዚድ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ቢያዩህ ኑሮ እንዴት በወደዱህ! አንተን ባየሁ ቁጥር ወደ አላህ ጥቅልል ብለው የገቡ ደጋግ የአላህ ባሮችን ታስታውሰኛለህ ይሏቸው ነበር። ኸይሩ ዒባድላህ መን ኢዛ ሩኡ ዙኪረ አላሁ ስብሓነሁ ወተዓላ። ከአላህ ባሮች መካከል ደግሞ ምርጥና ዘ በስት ጀነሬሽን የሚባሉት ስታያቸው አላህን የሚያስታውሱ፣ ስታያቸው አኺራን የሚያስታውሱ፣ ስታያቸው ዝህድናን የሚያስታውሱ ናቸው። አንዳንድ ሰው ስታየው ሳቅ ያስታውሳል ቀልደኛ ይሆንና፣ አንዳንዱ ደግሞ ስግብግብ ገብጋባ ይሆንና ብርን ያስታውሳል። አንዳንዱ ደግሞ መጥፎ ንግግር ልማዱ ይሆንና መጥፎ ንግግር ያስታውሳል። ብቅ ሲል እረ ወዲያ ደግሞ መጣ የሚባል ሰው አለ። አላህ ስብሓነሁ ወተዓላ ይጠብቀንና የአላህ ደጋግ ባሮች አላህ ስብሓነሁ ወተዓላ በነቢያችን ዙሪያ ላይ ከበው እንዲቀመጡ ያስቀመጣቸው ሰሓባዎች ናቸው። ሰሓባዎችን ከበው እንዲቀመጡ አላህ የመረጣቸው ደግሞ ታቢዕዮች ናቸው። ሰለፍ ይባላሉ። እነዚህ ሰለፍ ቀደምት የእስልምና አባቶቻችን ማለት ነው። ኩሉማ ሰለፍ ሰለፍ ያለፉ ማለት ነው። በነቢዩ ዘመን ሆነው ነቢያችንን ለመከተል ያልታደሉ አሉ። እንደነ አቡ ጀህል፣ እንደነ አቡ ለሀብ በል ብልቀራባ አላህ ስብሓነሁ ወተዓላ ካፍንጫቸው ስር አስቀምጦላቸው እኮ ነው። ያን የመሰለ ምርጥ ሰው፣ ያን የመሰለ የዓለም ኩራት የሆነ ሙሐመድ ሰለላሁ ዓለይሂ ወሰለም ከስራቸው ተቀምጦ ነቢያችንን ሰለላሁ ዓለይሂ ወሰለም ለመከተል ግን ምንም ያልታደሉ እዛው ሆነው ሱብሓነላህ። ከነሱ የባሰበት ደግሞ ለዲን አልኢስላም እየታገለ እስልምና ያልተቀበላለ አቡ ጣሊብ አጎታቸው ነው። ለዲን አልኢስላም ያደረጉት አስተዋጽኦ ማንም ሙስሊም አላደረገው፣ ግን አልሰለሙ። ዓሰብየት አልቀበልያ የዘር ጉዳይ ነበር የሚከላከሉት የነበሩት። ዲን አልኢስላም ሐቅ እንደሆነ ያውቃሉ። ወለቀድ ዓሊምቱ ቢአነ ዲነ ሙሐመድን ምን ኸይሪ አድያን ልበርየት ዲና ለውለ ልመላመ አው ሐዛሪ መሰበትን ለወጀድተኒ ብዛሊከ ሰምሐን ብዛከ ሙቢና። ከዲን ሁሉ ከሃይማኖት ሁሉ ሙሐመድ ያመጣው ሃይማኖት ዘ ቤስት ሪሊጅን እንደሆነ አውቅ ያለሁኝ። ሰው ምን ይለኛል የሚለው በውስጤ ባይኖር ኑሮ ወይም ደግሞ ይተቹኛል ይሰድቡኛል ብዬ ባልከላከል ኑሮ የመጀመሪያዎቹ እስልምና ከሚቀበሉ ሰዎች አንዱ ሁኜ ታገኘኝ ነበር ብለው በግጥማቸው ይገጥማሉ። አያሳዝኑ? በጣም ያሳዝናሉ። ከረዥም ጊዜ በኋላ መጥተው ደግሞ ከነቢያችን ጋር ዓለይሂ ሰላቱ ወሰላም ከበው እንደተቀመጡ ሰዎች የሚሆኑ ደግሞ አሉ። በምን ሱናን በመከተል ስለ እነሱ ነው የምናየው ዛሬ ኢንሻአላህ። አልፍርቀቱ አናጂያ አጣኢፈቱ አልመንሱራ የሚባሉት ጀዓለን አላህ ሱብሓነሁ ወተዓላ ሚንሁም ያ ረሕመን ራሒሚን። አላህ የከነሱ ጋር አድርገን። ወዋሰፈሁም አላሁ ተባረከ ወተዓላ ቢልኢማን አልካሚል ወሰብቂ ኢለል ኸይራቲ ወፊዕል ሳሊሓት። አላህ ሱብሓነሁ ወተዓላ አማኞች እንደሆኑ ገልጿቸዋል። ሰሓባዎችን ሺዓዎች መጥተው ላ ሸየዐሁም ላህ ብኸይር ወአብዓደሁም ላሁ ስብሓነ ወተዓላ ቡዕደ ልመሽርቀይን። አላህ ብትንትን ያርጋቸውና ሺዓዎች ይመጡና ምን ይላሉ? አቡበክር መልዑን፣ ዑመር መልዑን ይላሉ አይደለ? ላዕነቱ ላህ ዓላ መን ለዓነ አባ በክርን ወዑመር። አቡበክርና ዑመር የሚራገም ሁሉ የአላህ ላዕና ይውረድበት። ወላዕነቱ ላህ ዓላ መን ለዓነ ሙዓውያ ረዲየላሁ ተዓላ ዐንሁ ወርዳህ ካቲቡ ወሕይ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የነቢያችን ወሕይ ይጽፍ የነበረ ነቢያችን ዱዓ ያደረጉለት ሙዓውያን የሚራገሙ ሰዎች የአላህ እርግማት በላይታቸው ላይ ይውረድባቸው። አላህ ሙእሚኖች ብሎ ወሰፋቸው። ኢማንል ካሚል፣ ለዛውም ጎዶሎ ኢማን አይደለም፣ ሙሉ ኢማን ነው። አኽጠኡ ተሳስተዋል። ነዓም አበ ላሁ ኢላ አን የኩነ ልከማሉ ሊነፍሲህ ወልዕስመቱ ሊረሱሊህ ሰለላሁ ዐለይሂ ወሰለም። አላህ እምቢ አይሆንም ብሏል። ኢላ አን የኩነ ልከማሉ ለሁ ወሕደህ፣ ሙሉነት ለአላህ ብቻ ነው፣ ጥብቅነት ለነቢያቶች ለሩሱሎች ዓለይሂሙ ሰላቱ ወሰላም። ከዛ በታች ያለው ሁሉ ማዕሱም የለም፣ ማዕሱም የለም። ወሰፈሁም አላሁ ስብሓነሁ ወተዓላ ወተባረከ አስማኡሁ ወተቀደሰት አስማኡሁ ወሲፋቱሁ ብልኢማን ልካሚሊ፣ ሙሉ ኢማን አላቸው ብሎ ወሰብቂ ኢለል ኸይራቲ፣ ወደ መልካም ነገራቶች ደግሞ ቀዳሚዎቹ ብሎ ደግሞ ወስፏቸዋል። ወሰብቂ ኢለል ኸይራቲ ወፊዕል ሳሊሓት፣ መልካም ስራዎችን በመስራትም እንደዚሁ ቀዳሚዎቹ ናቸው ብሎ አላህ ስብሓነሁ ወተዓላ ገልጿቸዋል። ሰሓባዎች ሪድዋኑላሂ ተዓላ ዓለይሂም ወርዳሁም። ፈቃለ ተዓላ ወለዚነ አመኑ ወሃጀሩ ወጃሃዱ ፊ ሰቢልላህ والذين آووا ونصروا أولئك هم المؤمنون حقا لهم مغفرة ورزق كريم والسابقون الأولون من المهاجرين والأنصار. الله أكبر. اللهم حرمنا من الاجتماع معهم، فلا تحرمنا الاجتماع معهم في دار كرامتك يوم القيامة يا أرحم الراحمين. الله يا أرحم الراحمين بدنيا نزي نسويش لما يتهل تهدلنا كالنسو قار تقلاقلن عند النسو مهن هل تهدلنا. اللهم يا أرحم الراحمين يوم القيامة كالنسو قار تقلاقلن بنبيات صلى الله عليه وسلم زوري على كبن كما قمت أتكلكلن يا أرحم الراحمين. تاريا سنة وسن كتلونه بوقت سيسروت ينبرا سرا قدم تكتلون طبقا يمن سرا كهونا ان شاء الله تعالى الله كنسو غار يكلاكلنال انداوم عند عند دغاغي الله باروچ تابعيوچ نا تابع التابعين دغاغ علماوچاچن من يلو نبرا من يلو نبرا سنة النبي صلى الله عليه وسلم سنة قدم تكتلون طبقوا عباداوچ كله اذكار بمولو يسرونا لما كل هذا سلواتشو يخلو لمن دنو سلواتشو عندان دوشو من الالو ليعلموا أنهم قد خلفوا وراءهم رجالا كهالا تشو جغنوش وندوش انكاروش يهونو تكتون ديهدون دياو يوم القيامة. والله لنزاحمنهم رسول الله صلى الله عليه وسلم ودنبيات لما تقات كصحابة وجغار انقافات شوالن كصحابة يتقافان بنبيات زوريالي كبن النكمت علن يميرو جغنوش عابدوش ان علماوش نبرو عندان دوش دقمو والله لا يسبقني أبي هرير أبو هريرة رضي الله عنه وارضاه يالو نبر أبو هريرة بجر راشاي كدمن يم سبحان الله يمي فكاكروت بزمن اتشو كالا عالم ويم دقمو عابد اي دلم كنا أبو هريرة قار أبو هريرة بمن دل نبر يمي تاوكو بذكر الله أذكار يا بزو نبر أذكار يا بزو نبرنا ذكر يمي أدرقو يمي أبزو يمي أزوترو دقاقي الله باروش بل يزمن اتشن وطاتوشن اتشو ከአስር እስከ 20 አመት ባለ እድሜ ክልል የሚገመቱ በዚክር 24 ሰዓት ዚክር ሲያደርጉ ለማ ሁሉ هذا يا ولدي ሲሏቸው ልጄ ለምንድን ነው ጭንቅላት እንዳይፈነዳ ሲሏቸው لا لا يسبقني ابو هريره رضي الله عنه وارضاه ذاكروች ብዙ ዚክር አድርገው የመጡ ሰዎች ከአላህ ዘንድ አጅራቸው ሲከፈላቸው ابو هريره ከፊት ለፊት መቀመጥ የለበትም እኔ ከአቡ هريره መቅደም አለብኝ ይሉ ነበር. سبحان الله سنة سنة كتلن قدي صحابي يوديك أدمن يقبان بنبي صلى الله عليه وسلم سنة نونج مالت أنيك كلك التشالكون يبك أن يال مالت يلم ما جم كان يباس باتشو اللو عندو چنك الله تعالى تنش تعالى تهدر قلنا سنت حجاب يال الله چو يميهر واللو عال الله يزال لك حجاب سات تهدر قيم تهدمو مسلمو چونو سوريا درقو تبك يال تهي تهدر قو يميهر واللو عال الله امبرتا چو كفتو يميهر سالو عال الله يالك ከታች ያሉ እያዩ በነሱ እየተጽናኑ ከላይ ያለው ደረጃ ያመለጠን የምንሄድ ስንትና ስንት ሰዎች አለ። አንዳንዱ አምስት አውቃ ሶላት በጀማዓ የሚሰግድ ከሆነ ሱናዎቹ ሸለል ያደርጋቸውና ጀማዓ የማይመጣ ስንት ስንት ስንትና ስንት ሰው አለ ይላል። ጀማዓ የማይመጣው ደግሞ በወቅቱ የማይሰግዱ ስንት ሰዎች አሉ ይላል። በወቅቱ የማይሰግደው ደግሞ እስከናካቴው የማይሰግዱ ሰዎች አሉ አይደል ይላል። በራሱ ዳኝነት የራሱ ጻድቅነት ያጸደቀ براسو جزي يتصنعنا يميهلال. أما الصحابة رضوان الله تعالى عليهم الذين آمنوا يأمنوا على الله سبحانه وتعالى وهاجروا نبرتاتشو كياتشو بتسبوتشاتشو تلو يتولدوا بتيتول الداقراتشو تلو ودليل عقر يمسددوا سوچراتشو عليه وجاهدوا في سبيل الله با الله من قر لا يمتاقلوا والذين آووا ونصروا እነዚህ ሙሃጅሮች ናቸው መካን ለቀው የሄዱ ናቸው። የመዲናዎቹ ደግሞ والذين آووا ያስጠጉ ወነሰሩ يردوا ማለት ደግሞ አንሳሮችን ሲጠቅስ أولئك هم المؤمنون حقا በትክክል ያመኑ እነዚህ ናቸው። دين الإسلام ከኛ ምን ይፈልጋል ብለን እንጠይቃለን አይደል? ለዲንህ ስትል سبحان الله ባሁን ሰዓት ስንትና ስንት ሰዎች አሉ እስቲ ለስራቸው ሲሉ የመስጂድ አከባቢ ለቀው ርቀው የሚሰፍሩ ስንትና ስንት ሰዎች አሉ። ለስራቸው ሲሉ ጀማዓቸው ጥለው የሚሄዱ ስንትና ስንት ሰዎች አሉ። ለጀማዓ ተብሎ ለመስጂድ ተብሎ ወደ መስጂድ ጎን መጠጋት አይበልጥም ነበር? እውን ዲናቸው የሚያሳስባቸው ቢሆን ኖሮ እስልምና ካንተ ምን ይፈልጋል? የመስጂድ ሰው እንድትሆን ይፈልጋል። የመስጂድ ሰው እንድትሆን ይፈልጋል። ስራህም እየሰራ በተለይ ብዙ ስራ አልሐምዱሊላህ ረብል ዓለሚን ከዒባዳህ ጋር የማያጉላላ ነው። ብዙውን ጊዜ ዒባዳችንና ዲናችን ሲጋጩ ዒባዳው ይቆይ ነው ምንለው። ለምን? እናስተካክለዋለን። አንድ ሁለተኛ ደግሞ አላህ አዛኝ ነው፣ ሰው ግን አያዝንልኝም፣ የሰውየው ላስቀድም ይላል። ሱብሓነላሂል ከሪም። ሱሓባዎች ግን ቤታቸው፣ ንብረታቸው፣ ቀያቸው ለቀው ወደ መዲና ሄዱ። መዲና ሲሄዱ 5 ሳንቲም የላቸው፣ ማንንም አምነው አይደለም። የቀን ስራ እንዳሁኑ በቀላሉ የሚገኝበት ሁኔታ አይደለም። የመዲናዎቹስ የመካ ሙስሊሞች ወንድሞቻቸው ሲመጡ ግማሽ ንብረታቸው ሀብታቸው ሰጥተው አስጠጓቸው፣ ረዷቸው። በጣም የሚገርመው ሳዕድ ብን ረቢዕ ረዲየላሁ ዐንሁ ወርዳ እና ዐብዱራሕማን እብን ዐውፍ የሰሩት በጣም ትልቅ ስራ አለ። ያ ምንድን ነው? ዐብዱራሕማን እብን ዐውፍ መካን ለቀው ወደ መዲና በሚመጣበት ጊዜ ሳዕድ ብን ረቢዕ በጣም ሀብታም ነበረ። መዲና ውስጥ ለወንድሙም አለው፣ እኔ ከመዲና ሀብታሞች መካከል ከዋናዎቹ ከሚቆጠሩ አንዱ እኔ ነኝ፣ ብዙ ሀብት አለኝ። ዐብዱራሕማን ግማሽ ንብረቴ ውሰደው፣ 2 ሚስቶችም አሉኝ፣ አንዷ ልፍታልህና ዕዳዋ ስትጨርስ ታገባታለህ፣ የትኛዋ ትሻልሃለች ምረጥ አለው። ወላሂ ዓረቦች በገንዘባቸው ሊለግሱ ይችላሉ፣ በተለያዩ ነገራቶች ሊለግሱ ይችላሉ። በሚስታቸው የሚመጣ ግን ኸላስ በህይወታቸው መጣ ማለት ነው። ህይወታቸው ሳያልፍ ሚስታቸው አሳልፈው አይሰጡም። ወላኪን ዲን አልኢስላም ምስቴ ልፍታለህና አግባት። ያ ሱብሓነላህ፣ እስልምናው ምን ያህል በልባቸው ውስጥ ሰርጾ ቢገባ ነው እንዲህ አይነቱ አመለካከትና አሰራር አነጋገር ያደርጉት የነበሩት። ሃኡላኢ ሰለፍ፣ የእነሱ መንገድ እንድንከተል ነው እንግዲህ ፊርቀቱን ናጂያን ማጥናት ያስፈለገው እንሻ አላሁ ተዓላ። አላህም ስብሓነ ወተዓላ እንዲህ አይነቶቹ ሰሓባዎች ኡላኢከ ሁሙ ልሙእሚኑነ ሐቃ፣ በእውነት ያመኑ እነዚህ ናቸው ይላል። ለሁም መግፊራ፣ ለሚሳሳቱት ስህተት ምህረት አድርጌላቸዋለሁ ይላል። በይነማ ጃአ ፉላኑን ወዐላን የልዓኑ ምን ሰሓባ ሪድዋንላሂ ተዓላ ዐለይሂም ወአርዳሁም ሐታ ስህተት ቢሰሩ ከአላህ ለሁም መግፊረቱን ምህረት ተዘጋጅቶላቸዋል እያለ እኮ ነው። አላህ ምሬያቸዋለሁ እያለ እኛ ደግሞ መተን የለም መማር የለብህም ምን ታውቃለህ አንተ ልንል ነው። ሱብሓነላሂ አልከሪም። ለሁም መግፊራ ቁርአን ነው። ኸላስ እርር በሉ ሙዓውያን የምትራገሙ ሁሉ። እርግማኑ መቼም ማረፊያ ሳያገኝ ተመልሶ ዝም ብሎ ምድር ላይ ተንከባሎ የሚቀር አይደለም። ማረፊያ ሲያጣ ወደ ረጋሚው ተመልሶ ይመጣል። ወሪዝቁን ከሪም የሚያምር ስሳይ አዘጋጅተንላቸዋል ጀነት ላይ ይላል አላህ ሱብሓነሁ ወተዓላ። ወሳቢቁን አልአወሉን ቀደምት የመጀመሪያዎቹ ቀዳሚዎች ወደ ዲናቸውም እነዚህ ናቸው ይላል። ምን አልሙሃጅሪን ወልአንሳር መካን ለቀው ስደት የወጡና እንዲሁም መዲና ጠብቀው ወንድሞቻቸው የረዱ ያገዙ እነዚህ ናቸው ቀደምት የእስልምና አባቶች ሰለፍ፣ ቀደምት የእስልምና አባቶቻችን የምንላቸው እንሻ አላሁ ተዓላ። ወቃለ ተዓላ ከነሱ በኋላ የሚመጡ ደግሞ ምን አለ? ወለዚነ ተበዑሁም ቢኢሕሳንን ረዲየላሁ ዐንሁም ወረዱ ዐንሁ ወአዐደ ለሁም ጀናትን ተጅሪ ተሕተሃ ልአንሃር። ከነሱ በኋላ የሚመጡ እተበዑሁም ቢኢሕሳንን። እንግዲህ እነዚህ 2 ነገራቶች እንያዛቸው ወንድም እህቶቼ። አሳቢቁን አልአወሉን ኡላኢከ ሁሙ ልሙእሚኑነ ሐቃ የተባሉ ናቸው። በእውነት ሙእሚኖች ማለት እነሱ ናቸው አለ። ምን ተዘጋጅቶላቸዋል? ምህረትና የሚያምር ስሳይ። ሳቢቁን አልአወሉን ቀደምት የመጀመሪያዎቹ የእስልምና አባቶችም ይባላሉ። ከስደተኞችና ከአንሳሮች ሙሃጅሮችና አንሳሮች ከነሱ በኋላ የሚከተሉስ ከታቢዕዮች ጀምሮ ከነ ሐሰን አልበስሪ፣ ሱፊያን አሰውሪ፣ ሱፊያን ብን ዑየይና የመሳሰሉ ጀምሮ እስከኛ ድረስ ያሉ ኢተበዑሁም ቢኢሕሳኒን በመልካም እነሱ ይሰሩት የነበረ ስራ እየሰራ የሚከተሏቸው ራዲየላሁ ዐንሁም አላህ ወደደላቸው። አላህ እንዲወድልን አንፈልግም? ወንድም እህቶች እስቲ ንገሩኝ፣ ፍላጎታችሁ ምንድን ነው? ፍላጎታችን ጀነት ነው የለም? ፍላጎታችን ጀነት፣ ፍላጎታችን ምንድን ነው? ያ ጀማዓ ፍላጎታችን ምንድን ነው? የአላህ ውዴታ አይደለ እንዴ? የአላህ ውዴታ የሚገኘው ኢተበዑሁም ቢኢሕሳኒን በመልካም የሚከተሏቸው ሰዋኡን ካነ ዓቂደተን ወሰይረን ወሱሉከን በአመለካከትም ይሁን በስራም ይሁን በእንቅስቃሴም ይሁን እነዚህን ሰሓባዎች ጥብቅ አድርገን ምን ተናገሩ ምን ሰሩ ነቢያችንን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምንን ጠየቁ ምንን ተረዱ ምን አመለካከት ነበራቸው የመሳሰሉ ሁሉ ልንከተላቸው ይገባል አላህ ነው ያስቀመጠው والذين اتبعوهم بإحسان رضي الله عنهم الله ودواتشو على ورضوا عنه كاللهم الله يمسطاتهم ودوال سبحان الله يا الله سطتا ما هولون يسدستال يا الله سبحانه وتعالى سطتا جنات كلا ينياو جنات يميكمتو سوت دس اندميلاچو هولو كسر يالو دس يلاچوال حزن تكازي يميبال يلم جنات لاي عندو باندو ممكنيت يلم ونزعنا ما في صدورهم من غل اخوانا على سرر متقابلين ወንድማማቾች ናቸው ጀርባው የሚሰጥ እንኳን የለም ጀነት ላይ አላህ ወደደላቸው አላህ ያዘጋጀላቸው ስጦታ እነሱም ወደው ደስ ብሏቸው ተቀበሉ واعد لهم جنات تجري تحتها الانهار ከስሮቿ ወንዞች ጅረቶች የሚፈሱባት የሆነ ጀነትም አዘጋጅቶላቸው አለ الله سبحانه وتعالى የወተት የخمር የማር የውሃ በጣም ጣፋጭ ያንዳንዱ በጠጣው ቁጥር ሌላኛው የሚያስነክ ተመልሰ ስትጠጣው ደግሞ ሌላኛው የሚያስነክ መጠጦች ከስሮቿ ተዘጋጅተዋል ወሃና ወተት ኸምርና ማር ተዘጋጅቷል ጀነት ላይ ከስሮቿ የሚፈሱ ጅረቶች እንደነዚህ አይነቶች የማይመኝ ማን አለ እንግዲያው ስትተብዕ ቢህሳን واثنى عليهم نبياتنا عليه الصلاه والسلام አመገሷቸው في قوله تعالى خيركم قرني ثم الذين يلونهم ثم الذين يلونهم نبي عليه الصلاه والسلام ك جنريشن كله ذا بيست جنريشن يميبالو اني يالهوبت زمن نوالو قطران بتام بلاج ذا بيست يميبال انجدي نبياتنا بنبياتين زوريا كباو ينبروا صحابهات ناتشو كذا قتلوس بدرجه تابعيوچ كذا قتلوس تابع التابعين فالسلف الصالح رضوان الله تعالى عليهم وارضاهم وغفر الله لنا ولهم قدمت اسلمنا اباطوچاچين حققوا الحياه العمليه للاسلام وعملوا بالدين في حياتهم الخاصه والعامه سلفنا الصالح رضوان الله تعالى عليهم وارضاهم بتكبار يماسايت سرانو ارغاغتو يهدت يوري انكون ايدلم دمص غورنن يارك سميت اندتسمع عينت مسط بلا ايدلم በተግባር የሚገለጽ العملية للإسلام إسلام هو لما ناچو ፈልጎ ሁሉ ለما ናቸው ሰጥቷል ገንዘባቸው ፈልገ ሰጡ ደማቸው ፈልገ ሰጡ ክብራቸው ፈልገ ሰጡ ሁሉ ለما ናቸው ሰጡ خلاص የቀረ የለም እንዲያው ምኞታቸው አንዳንድ ሱሐባዎች ጂሃድ ላይ ሊገቡ ያ ረብ ሰውነቴ በሙሉ በሳስተውኝ ጆሮዬ በሰይፍ ቆርጠውት አፍንጫዬ ቆርጠውት ከንፈሬ ሁሉ ለመናይ ቆራርጠውት ካንተ ፊት እንደዛ ሁኘ መቅረብ ፈልጋለሁ ይላሉ። ሱብሃንአላህ ዲን አልኢስላም ምን ያህል እንዳስ ደስታቸው ነው። በቃ ለዲን አልኢስላም በምን መልኩ ላስደስት ደስ ብሎኛልና። خلاص ይሁሉ ተቆራርጦ ከአላህ ፊት ቀርቢ لماذا صنعت يا عبد كل هذا ባሪያዬ ለምን እንደው ይሁሉ ትለኝና اللهዬ ابتغاء مرضاتك አንተ ደስ እንዲል ፈልጊ አንተ ደስ እንዲል والله باونو ساعات افنچاي بسيفي قورط جروي بسيفي قورط قرتو سريو بمقس موقرط ياقات انكو دمو ليفس قرتو دين الاسلامكو يمزجاجا بيت سراتنيا يمسل منجد يترك انديتير ايفقدلهم سلازي قورطاو سيبال مندنو ميلو ቀርጾ ፎርሙ ሞዴሉ እንዳይበላሽ ብዬ እኮ ነው ፋሽኑ እንዳይበላሽ ብዬ ነው ፋሽኑ እንደዚህ ስለሆነ ያ اخي يفشر راسك كدين الاسلام يبلط بحال يا اخي سبحان الله دين الاسلام كونه قراطو ياله ነው አስደስተኝ እስልምና የሚቀርምብህ ከሆነ የሚበልጥብህ ከሆነ ሁሉም ነገር ወደ ጎን ተተዋለ ማለት ነው الله سبحانه وتعالى ያግራልን الله سبحانه وتعالى ያግራልን طيب، حققوا الحياة العملية للإسلام وعملوا بالدين في حياتهم الخاصة والعامة. بتكلم بتنات ألم هوتاتشو بمولو لدين الإسلام أبرك توحيد وال وطبقوه التطبيق الكامل مولو يهونت أبك أدركم يا أزرق ما تبكوتل، وهم القدوة في العمل بتعاليم الإسلام. إسلاماوي أستمرون أسملكتو الناس أرأينا تشو لمن أتى بعدهم كهارا تشو لمي متاهم لمن الله سبحانه وتعالى والذين اتبعوهم بإحسان بلونا تكتلوا تشو يانا نكون الله سبحانه وتعالى يني وديتا فلقا تشو كهون يمي أسد الست ستو تام يوم القيامة دي ستا تشو كفلقا تشو تكتلوا يانا قدوة الكامل في العمل لسرا أرأي ميهونو تنسونا تشو عنده متانا ين خير وبكا أجر الله الله سبحانه وتعالى عند عندك زي بتكسي متالكو هي هذا الرجع جنة الستوال هي هذا الرجع زاري دستايا لك من قال لك بهذا يا حبيبي ما ننكر بالله عليك ما ننزاله أجر الله زاري ما تا دستايا الله زاري ما تا يمتت على نجر يسوق جرلان يا أخي من قال ما أجر سلم الناجر من كاملو مدفونو بلوم الناجركو صاحب الشريعة أسفل اللي قالكو الله سبحانه وتعالى رسول الله صلى الله عليه وسلم كذا وجه من أنت تهند الزعينة للتناجر. طيب، فكانت سيرتهم منارا للأجيال بعدهم في العلم والعمل. የነሱ ህይወት ታሪካቸው የሰሩት ስራቸው ሁሉ ከኋላቸው ለሚመጡ ጀነሬሽን እንደ መብራት ሆነው ከፍ ብለው ይውለበለቡ ጀመር። فمن اتبع طريقهم اهتدى وفاز بجنات النعيم ومن خالفهم ضل وغوى وكان من الخاسرين. የነሱ መንገድ የነሱ ፈለግ ተከትሎ የሄደ ሰው ቀጥተኛው መንገድ ይመራል። ለምን እነሱ ቀጥተኛው መንገድ ይተመሩ ነበርዋ بنبياتين صلى الله عليه وسلم مرينة نبرة وفاز بجنات النعيم سقايم اللابات يون الجنة مع الله سبحانه وتعالى يوفقوا ومن خالفهم ضل وغوى وكان من الخاسرين. يصحابة وجه كهاد يصحابة وجه ملكاكت خلف وتقاجت ويميه لسو خلاص تولاقر كالتات عندك كالتات تحجن غارية ويأيين እየተነጋገርን ነው እንጂ ገና ወደ ውይይት ከመግባታችን በፊት ስለ አብዱላህ አልሐራሪ ነበር የምናወራው። አብዱላህ ያላህ ወልይ ናቸው እሳቸው አላህ ይወዳቸዋል ወልይ ናቸው ብለህ መስክር የተበተነው ፓምፕሌትም የሚያስተባብል ተናገር ብላ ነገረች። አረ እኔ በፓምፕሌት ቀርቶ እኔ በራሴ መናገር ቀርቶ በየፓልተኩ ይሄድኩም ያላህ ወልይ ናቸው ይያልኩኝ እናገራለሁኝ አልኩ። ባይሆን ሆነው ሲገኙ ነው አልኩኝ። እኔም ደግሞ ወቀት ካለኝ ነው ስለሳቸው ወልይ መሆን አላውቅም። ነብያቶች እኮ ያአላህ ደጋግባሮች ናቸው ምንላቸው ሰሃባዎች ያአላህ ደጋግባሮች ናቸው ምንላቸው አላህ Subhanahu Wa Ta'ala በቁርአኑ ስለጠቀሳቸው ነው በሐዲሳቸው ስለጠቀሳቸው ነው። ከዛ ውጪ ያለው በየትኛው ምስክር በየትኛው አንደበቴ ነው ደፍሬ በአላህ መንገድ ገብቼ አላህ እነዚህ ሰዎች መርጫቸዋለሁና ያንተ ወልዮች ናቸው ብያለሁ ተቀበልለው ነው ወይስ እንደ ሐጢቡ ለይል በሌሊት እንጨት ሰባሪ መስል ዝም ብሎ በየግርግዳው እባቡ መርጥቡም እሸሁም ቆሻሻውም እየሰበሰብኩኝ ልሄድ ነው ላ طيب እላለሁኝ በፓልቶኩም እናገራለሁኝ በተለያየ አጋጣሚ ባገኘሁት መድረክ ሁሉ እናገራለሁኝ አልኩ። አንቺስ ሆነው ካል መጥፎ ሰው ነበሩ ብለሽ ለመመስከር ፍቃደኛ ነሽ ወይ አልኳት። ለምሳሌ አለች አመለካከታቸው ከነብያችን ሰለላሁ ዐለይሂ ወሰለም እና ከሰሃባቱ الكرام አመለካከት የተበላሸ ከሆነ አካሃዳቸው እንደዛው መንሃጃቸው መዝሃባቸው እንደዛው ስል አሃ ሰለፊ ነህ ማለት ነው አለች። ሰለፊ ማለት እንግዲህ ሰለፍ እነማን ናቸው? ሰሃባ ሰለፊይ የሚባለውስ የሰሃባ ስራ የሚሰራ የሰሃባ ስራ መስራት ያሳፍራል እንዴ? ሰለፊይ መሆን ያሳፍራል እንዴ አልኩኝ። خلاص ان لله وان اليه راجعون አንቺ ሰለፊያ አይደለሽ ማለት ነው? ሰሃባዎችን ትጠያለሽ ማለት ነው? ከሰሓባ መካከል የሚጠሉ ይኖራሉ፣ እንደነ ሙዓውያ። ግፋ ሲል ደግሞ እንደነ አቡበክርና እንደነ ዑመር ለዓና ይወረድባቸው ልንል እኮ ነው። ኢና ሊላሂ ወኢና ኢለይሂ ራጅዑን። በጣም ይከብዳል፣ በጣም ይከብዳል፣ በጣም በጣም ይዘገንናል፣ ይሰቀጠጣል። አቅል ላለው ሰው፣ አቅል ላለው ሰው ሱብሓነላሂ አልከሪም። ጠይብ እነሱ ከኋላቸው ለሚከተሉ ሰሓባዎች እውቀቱ ሰፋ ያለም እውቀቱ መጠነኛ የሆነው ሁሉም የእኛ አርአያዎቻችን ናቸው። አልኢማም አቡ ሐኒፋ ከኋላቸው የሚመጡ ቁል ፉላንን ወዐላን ኢማሙ ሻፊዒ ረሕመቱላሂ ተዓላ ዐለይህ አቢ ሐኒፋ አሉ። የአቡ ሐኒፋ ልጆች ናቸው አሏቸው እኮ ከኋላቸው የሚመጡ ሁሉ። አቡ ሐኒፋ አንዱ ደረሳቸው ያ ኢማም አሉ ዑመር ብን ዓብድልዓዚዝ እና ሙዓውያ ማን ይበልጣል አላቸው። ሱብሓነላህ ተቆጡ፣ ተቆጡ፣ በጣም ተናደዱና ያ ዓይኑን ረአት ረሱለላህ ሰለላሁ ዐለይሂ ወሰለም ቱሳዊሃ ቢዓይኒን ለም ተራ ረሱለላህ ሰለላሁ ዐለይሂ ወሰለም ቀጥ። እንዴት አይነት ምዛን ነው የምታወራው ያለው? ነቢያችንን ያየች አይን ነው። አላሁ አክበር። በሰሓባ የነበራቸው አመለካከት ተመልከቱ። እንግዲህ ሰለፉን ሳሊሒን የሚባሉት መን ሂየ ጣኢፈቱ አልመንሶራ ወልፍርቀት ናጃ። እንሻአላህ ሰዓት እየጻፋችሁልኝ ስንት እንደሄድኩኝ እንደቀረኝ አድሚኖች እንሻአላህ ቀጣዩ ፕሮግራም እንዳላጉራለሁ ምንት እየጻፋችሁልኝ፣ ክፍት ከሆነ ደግሞ ክፍት አድርገን ከምንተው እስከ ፕሮግራሙ ድረስ እንድንጓዝ ብዬ ነው። አድሚኖች ጀዛኩም አላህ ኸይረ ልጀዛ አሕሰን አላሁ ኢለይኩም። ፕሮግራሙ እንደቀረው ስንት ደቂቃ እንዳለፈ ትነግሩኛላችሁ። አላህ ኸይር ጀዛችሁ ይክፈላችሁ። በኋላ ኢማም አቡ ሐኒፋ ረሕመቱላሂ ተዓላ ዓለይ ምን አሉ? ያ ሃዛ ቱሳዊ ዓይነን ረአት ረሱለላሂ ዓይንን ለም ተራ ቀጥ። አንድ ቀን እንኳን ነቢያችን አይታ የማታውቅ ዓይን ነቢያችንን ካየች አይን ጋር ታመዛዝና እንዲያው ታወዳድረዋለህ። ማወዳደሩ ራሱ እንኳን ይበልጣል ብዬ ነገር ቀርቶ ማወዳደሩ ራሱ ሼም። ሰሓባ ሪድዋንላሂ ተዓላ ዓለይሂ ወረዳሁም ወገፈረ ላሁ ለና ወለሁ። በሌላ ጊዜ ኢዛ ቃለ ቃኢሉን ቃለ ላህ ወቃለ ረሱሉ ላህ ፈዓላ ራእስ ወልዓይን። አንድ ሰው መጥቶ አላህ እንዲህ አለ ነቢያችን እንዲህ አሉ ካልን ምንም ቅድመ ሁኔታ ጭንቅላቴ ላይ ይሸከመዋለሁ፣ የሁለት አይኖቼ ማረፊያ ማደርገዋለሁ። አላህ እንዲህ አለ ነቢያችን እንዲህ አሉ ከዛ ውጭ የለንና ሙስሊም የሚያሰኘን እኮ እሱ ነው። ሙስሊም የሚያሰኘን እሱ ነው። አላህ እንዲህ አለ ነቢያችን እንዲህ አሉ ከተባለ ያለ ምንም ቅድመ ሁኔታ ገንዘብ የሚጥፋ ክብር የሚጥፋ ሁለመና የሚጥፋ ስራ የሚጥፋ እንዲያውም ህይወት ያመንክበት እምነትህ እኮ ነው። ይህች ዱንያ 100 ዓመት ለማንኖርባት የዘላለም ሀገራችን ማፍረስ የለብንም። فعلى الرأس والعين وإذا قال قائل قال الصحابة تخيرنا ولا نحيد عنها صحابة عنده بلوال كتب على جن ليلو تشو صحابة وش سمنارو بلن አማራጭ እንፈልጋለን። የሱሐባዎች አመለካከት ሁሉ ከሱሐባ አመለካከት ግን በጭራሽ አንወጣም አሉ። አልኢማም አቡ ሐኒፋ ፉቃሃ የፉቃሃዎች ሁሉ አባት የሆኑት የእነሱ መንገድ አልፈልግም ብሎ የሚኻልፋቸው ሰው የተወላገደ የተጣመመ የውመል ቂያማ ደግሞ ከከሳሪዎች የሚሆን ነው። ولما كان السلف رضي الله عنهم أكمل الناس علما وعملا وأشد الناس اقتداء بالنبي صلى الله عليه وسلم سلفنا الصالح رضوان الله تعالى عليهم وأرضاهم وغفر الله لنا ولهم من الصحابة والتابعين لما كانوا أكمل الناس علما بأوكة كسو كل بلت أو ملويهم وعملا بسرام بكل وأشد عليه وسلم ነቢያችንን ሲከተሉም ከሌላው ሁሉ በተሻለ በጣም ጠበቅ ያለ አከታተል ነበራቸው። ረገበ ዓለይሂ ሰላቱ ወሰላም ፊ ሉዙሚ ማ ካነ ዓለይሂ ሁወ ወሰሓበቱሁ ወአመረ ቢተመሱኪ ቢማ ካኑ ዓለይሂ ሚን አልሁዳ ወአኽበረ አነ አልፊርቀተ አልናጂየተ ዕንደ እኽትላፊ አልኡማ ሂየ ማ ካነ ዓለይሂ አረሱሉ ሰለላሁ ዓለይሂ ወሰለም ወአስሓቡ። ይቺ ግሩፕ የሰሓባ ግሩፕ እና የሰሓባን ተከትለው የሚጓዙ ግሩፖች ዘ ቤስት ግሩፕ መሆናቸው ሲጠቁሙ፣ በእውቀታቸውም ጠለቅ ያሉ ናቸው፣ በስራቸውም በጣም የሚያምሩ ናቸው። ነቢያችንን በመከተልም በጣም ጠበቅ ያለ መከተል ያደርጉ የነበሩ ስለሆኑ ነቢዩም ዓለይሂ ሰላቱ ወሰላም ከሰሓባ በኋላ የሚመጡ ሁሉ የሰሓባ ፈለግ እንዲከተሉ አነሳስተዋቸዋል። እሱን ተከተሉ ብለው ፊ ሉዙሚ ማ ካነ ዓለይሂ ወሰሓበቱ ወአመረ ቢተመሱኪ ጥብቅ አድርጋችሁም ያዙ ቢማ ካነ ዓለይሂ ነቢያችን የነበሩበትና ሰሓበቱ ልኪራም ሪድዋኑላሂ ተዓላ ዓለይሂም አርዳሁም የነበሩበት ጥብቅ አድርጋችሁ ያዙ። ሚን አልሁዳ አመራር መመሪያ ማለት ሰሓባ ምን ይሰሩ ነበረ? ችግር ማግናም ተፈጥሯል። ፊትና ሲፈጠር ሰሓባ ምንድን ነበር የሚያደርጉት? ሙሽኪላ ሲያጋጥማቸው ምን ያደርጉ ነበረ የሚለው የእነሱ ያዙና እነሱን ተከተሏቸው ብለው ነቢያችን ሰለላሁ ዓለይሂ ወሰለም አነሳስተው ትተዋል። ምክራቸው ልፍርቀተ ናጂያ፣ ነፃ የምትወጣ ፊርቃ። ነፃ የምትወጣ ፊርቃ አንድ ግሩፕ ብቻ ነች፣ አንድ ግሩፕ ብቻ ነች። ያቺ ግሩፕ የእሷ መንገድ ይዛችሁ የተጓዛችሁ ሁሉ ፈሃኔ አለኩም፣ እንኳን ደስ ያላችሁ። ያቺ ግሩፕ ያመለጠችን ሰዎች ደግሞ አብላ አየፉት አልአዋን ተዓሉ ልነተዳረክ። አሼክ የዘመናችን ታላቅ ዓሊም ሼክ አቡ ኢስሓቅ አልሑወይኒ ሓፊዘሁ ላሁ ተዓላ ትልቁ ኒዕማ አላህ የለገሰን ኒዕማ አለ አነና አሕያ በህይወት መኖራችን ብቻ ነው። ኸላስ በህይወት መኖራችን ብቻ ነው ትልቁ ኒዕማ አለ። ከዛ ውጭ ሀዲዩ ሰለፊና ሳሊሕ ካየነው ኢና ሊላሂ ወኢና ኢለይሂ ራጅዑን በይነና ወበይነሁም በውኑን ከቢሩ በውኑን ከቢ መካከላችን ከፍተት ያኒ ሰፊ የሆነ ክፍተት አለ፣ ጋፕ አለ፣ ያልተዘጋ ጋፕ። ወአመረ ቢተመሱኪ ብማ ካነ ዓለይሂ ሁወ ወአስሓቡሁ ነቢይ ሰለላሁ ዐለይሂ ወሰለም እና ሰሓባዎች ይሰሩት የነበረ ስራ ጥብቅ አድርገን እንድንይዝ ነቢይ ሰለላሁ ዐለይሂ ወሰለም አዘውናል። ወአኽበረና ነገሩን አነ አልፊርቀተ ናጂያ ነጃ የምትወጣ ፊርቃ ግሩፕ ዕንደ እኽትላፊ አልኡማ ሂየ ማ ካነ ዓለይሂ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን የነበሩበት መንገድ ይዛ የምትጓዝ ፊርቃ ብቻ ነች ነጃ የምትወጣው፣ ሁሉም እሳት ውስጥ ነው የሚገባው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። قائلا افترقت اليهود على 71 فرقة وافترقت النصارى على وستفترق هذه الأمة على 73 فرقة كلها في النار إلا واحدة. نبي عليه الصلاة والسلام تكفى سبع عند جروبوش ክርስቲያኖች ወደ ሰባ ሁለት ግሩፖች ተከፋፈሉ አሉ። በወቅታቸው ነው እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ተመልከቱ፣ ያኔ አይሁዳውያኖች 71 ከነበሩ ክርስቲያኖች 72 ከነበሩ ከአንድ ሺህ ዓመት በኋላ ወደ ስንት 700 ደርሰዋል፣ ወይም ወደ ስንት 7000 ደርሰዋል። ተከፋፈሉ አሉ። የእኔ ኡማ ደግሞ ወደፊት 71 ግሩፕ ሆኖ ይከፋፈላል። 71 ሙስሊም ነኝ ባይ ነው። ዋና ዋናዎቹ ናቸው እነዚህ። አሸይኽ አቡ اللهم حضر قلوبنا صاحب مقالات الإسلاميين ሳሒቡ መቃለት ልእስላሚይን የሚል ኪታብ ላይ በጣም በጣም በጣም በብዙ መቶዎች የሚቆጠሩ ግሩፖች ናቸው የጠቀሷቸው የሚቆጠሩ ግሩፖች ናቸው ያቀረቧቸው። ግን ዋና ዋናዎቹ የሚባሉ ናቸው 73 የሚከፋፈሉት። ወሰተፍተሪቁ ሀዚህ ልኡማ ዓላ 73 ፊርቃ ኩሉሃ ፊናሪ ኢላ ዋሒደቱን وهي ما كان على مثل ما أنا عليه، من كان على مثل ما أنا عليه. أني ألوه بات من قد تكتلو يميهد سو بيتشا نو نجا ميوت أو بلو نبيه صلى الله عليه وسلم أسكمتو تعال نو السو أني لهون تشلالو أنت اللي تهون تشلالو أنت اللي تهون تشلالش إني اللي نهون نشلالو من دينو ممزنياو ممزنياو صفات الفرقة الناجية نجا يمتوت أغروب صفاتها مجلج أبهريوا من دينو السون تكتي يسون سرجي نجا لموتات اندبكا من دينو صفاتها بلن نو هاي تالبن. وقوله صلى الله عليه وسلم قيل من هي يا رسول الله؟ قال من كان على مثل ما أنا عليه. ما نجي السواسي الواجون صلى الله عليه وسلم بنج نجا متوت أو هي ما من كان على مثل ما انا عليه واصحابي انينا بالدروچي يالن بات جروب بيچانچ نجا متوطوا كلها في النار يميلو. هذا من الوعيد المعلوم تفسيره عند السلف كل ان اسات وسط نج سيبال زاچا نو اسقدمو ماستنكك اي درساچو نبياتين يميخلفو صحابوچين لكاكتاچو با سراراتو بنبي يزمن بصحابة الكرام رضوان الله تعالى عليهم يسران برا يسران برا خلاص بيزك ما مزن يكون بك. كل من يقول أنا سلفي أنا سني أنا من أهل السنة والجماعة كاللالو فتنة أنت بمبيت مالتنا سنة يا نبي منجد سبحان الله إني يا نبي منجد بالبيتون ينين نبرهتي نو بك كل من اي السنو سنارو مالتو كونو اهل السنة مالت والجماعة مالت رقمو مسلمو مهبر سب يما سبا سب بالبيتينيني تاتل ترالو فكيف بكم لما بتاتل يمن كساكسو لزاو وداكي وشاش عالو هونو لغنزب سير بغنزب تدللو ገንዘብ ስላገኘ እስልምናውን በገንዘብ ይሸጥ ውዳቂ ርካሽ የሆነ ሰው ፈማ ባልኩም يا جماعه من كان على مثل ما انا عليه واصحابي رواه الاجري رحمه الله تعالى عليه وغفر الله لنا وله. ومعناها لا شك من لا يايت اندمينور منم ترطاري انداليلو نبي صلى الله عليه وسلم قدموا ينكرونه سلفي مالت سنة مالت طريقة رسول الله صلى الله عليه وسلم هي أقوال وأفعال وحركات وصفات رسول الله صلى الله عليه وسلم سنة السرار انكسك أسياتشو بمولو على باب ساتشو ينور لمناتشو سنة يبالان ينبي من قد مالتنا سلفي مالت رقمه سلف يميلود الله سبحانه وتعالى وعباسو جبلياس كمت أتشو سلف يبالان السابقون الأولون بلياس كمت أتشو الله سبحانه وتعالى قدمت يأسلمنا عباسو جاتشين مالتنا ينسو سرا يميكناون الناس يسارون ينبرا سرا بمولو كلام تكتلون تأبق ويميهد سو سلفي يبالان سلف ممثل سو مالكرا يقرب بسم عيدا لم لب بلو الزيلاي يا جماعة عندنا عندهم سلفيين يميل سلفوكين يمي السدب بزو سوال الله يوفق أن سلفي لمهون بتقام كباد كباد نو الله يدرك أن صحابة يادرقوت ينبرا يمياكنا ونت ماكنا ونو سلفي يا النسبة لك منسوب إلى السلف مثلا أنا أي إبالالله سعوداوي هنا دم سعودي إبالال سعوداوي مالتنا سلفي مالتنا سلفاوي مالتنا سلف يسلف سرع سلف ዞሮ ዞሮ አንድ ነው። ሰለፊይ ስራቸው ምንድን ነው? ሱና ነው፣ የነቢዩ ሰለላሁ ዐለይሂ ወሰለም ሱና የሚከተሉ አህለፍ የሚባሉትም እነሱ ናቸው። አልፊርቀቱ ናጂያም እነሱ ናቸው። የእነሱ ፈለግ የሚከተል እንግዲህ እዛ ውስጥ ይካተታል። አላህ ስብሓነሁ ወተዓላ ያግራልንና መለያየትና መነጣጠል እንደማይቀር ነቢዩ ሰለላሁ ዐለይሂ ወሰለም ወሰተፍተሪቁ ብለው ነግረውናል። ወቀድ ወቀዐ ማ አኽበረ ቢሂ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰላም የተናገሩት ተከስቷል። በአሁኑ ሰዓት ደግሞ ሞራል የሌለው ሞራሉ የላሽ አድሚኖች የላችሁም፣ አድሚኖች የላችሁም ወይምስ ዝምታው? ኡስታዝ ትንሽ ሞቅ ብሎታልና ዝም ብሎ ይቀጥል ነው። ቀጣዩ ኡስታዝ ማን ነው? ቀጣዩ ኡስታዝ ማን ነው? ስንት ሰዓት ነው የሚጀምረው? ኦኬ መርሐባ። እሺ ጠይብ፣ እክትላፍ መለያየት እንደማይቀር ወቀድ ወቀዐ ነቢይ ናቸውና የተናገሩት አይቀርም፣ ተከስቷልም በአይናችን እያየ ነው። መነጣጠል አለ። ሁሉም ሙስሊም ነኝ ባይ ግን ከሱና የራቀ ነው። ሺዓም ራሱ እኮ በአቅሙ ሙስሊም ነኝ ነው የሚለው። እንዲያውም ኢራንየቱ ልእስላምያ ነው ምናምን ነገር ነው የሚሉት መሰለኝ። ኢራንየቱ ልእስላምያ ይሁን ምናምን ሙስሊሞች ስላልሆኑ ነው መሰለኝ ኢስላምያ ኢስላምያ እያሉ ስማቸው ወደዛ ማስጠጋት ደስ ይላቸዋል። በተለይ ብዙ እኔ እስላም ሰው ነኝ እያለ የሚፎክር የንግግር ብቻ ነው ሆኖ የሚቀረው። ያወቀው ጨነቀው ነው እና ሱና ላይ ያለ ይጨነቃል። እኔ በምንድን ነው ያለሁት? ዑመር ብን አልኸጣብ ረዲየላሁ ዐንሁ ወረዳ ሐዘይፈት እብን ልየማንን እየመጡ ሐል ዐዳኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም ምን አልሙናፊቂን ይሉት አልነበረም? ዑመር እኮ ናቸው። ማዐ አነሁ አሐዱል ዐሸረቲ መካከል አንዱ ናቸው። ወመሐዛሊክ ሙናፊቅ ነኝ አይደለሁም ብለው ሑዘይፈት ብን ልየማንን ይጠይቁት ነበር። ሱብሓነላህ፣ ምንድን ነው ጭንቀት? ጭንቀት ከባድ ስለሆነ የአገሬ ሰው ምን ይላል? ያወቀው ጨረሱት። እስቲ ያወቀው ጨነቀው፣ ያወቀው ጨነቀው፣ ይጨነቃል። ያወቀ ሰው የሱና ቫልዩ ትልቅነት የሚያውቅ ሰው ይጨነቃል። የቢድዓ የዘቀጠ ደረጃው ቆሻሻነቱ ግማታምነቱ የተረዳ ሰው ይጨነቃል። እንደኔና እንደናንተ እንደኔ ሆኖ ሰዎች ሀገር አማን ብለው በጀርባቸው ለጥ ብለው ይተኛሉ። ሱብሓነላህ። ወላሂ ብዙ ጊዜ እሳት ላይ የሚዳፈር ሰው፣ ቢድዓ ላይ የሚዳፈር ሰው፣ እኛ እኮ ደጋጎች ነን እያለ የሚደፍር ሰው ስለ ሱናና ስለ ሌላው የማያውቅ ሰው እንጂ አቡበክር ከተጨነቀ ያለ አለበት ነፃ ሁኜ በሞትኩኝ አጅሮም ቀርተውብኝ ያው አትቀጣም ባለኝ አላህ ስብሓነሁ ወተዓላ እያሉ የሚሉ እኮ ነበሩ። ጠይብ፣ መለያየቱ ተፈጥሯል። መበታተን ተከስቷል። አንዳንድ ደካማ የሆነ ሰው ምን ይላል? ምን እናድርግ፣ ሁሉም ይሄ ሐቀኛ ነው ይላል፣ ይሄም ሐቅ አይደለም ይላል ይላል። አንድ ጊዜ ዲሲ ላይ ሄጄ አንዷ ሱሪ ጥብቅ ያለ ሱሪ ለብሳ ምን ስላት፣ አይ አንዳንዶችም ይፈቀዳል ይላሉ ሱሪ፣ አንዳንዶችም አይፈቀድም ይላሉ አለች። ያ ሰላም ሰሓቢያት እንደዚህ ነበሩ። ሰለፍላ ሴቶች አለባበስ ምን ይመስል ነበረ? ሰውነታቸው ይከናንቡ ነበረ ወይምስ ሽንጤን መርቆልኝ እያሉ? ፋሽን ሆኗል ደግሞ አለመወፈር። ቀጫጭን ናቸው። የውበት መለኪያ እሱ እንደሆነ ማን እንዳስቀመጠውን ያላውቅም። ወፍራም ውበት የላትም ውበት የላትም ብሎ ዳረኛ ራሳችን ሰው ነው ምግብ ትቷል ለመከጨን ሲል ሱብሃንአላህ። ማን ያስቀምጡ መጀመሪያውኑ የውበት መለኪያ ብሎ هل هو من القرآن أو هو من الحديث ويمس عيمرونو باقر عشين درو كستو سنايو يتيم نو ويم دقمو دهانو نو ميبالو هون دقمو كستو متايد يهاب تام ملكت ويم دقمو من عمين هونو بايون كرسو شابو ماستقا كل ملكام ممكن بني بابو كلية مالد مكا كلن ياهونو كرسو ره ናሲ ሆኖ ደስ የሚለው እንጂ ከጭጫለ እንደ ፍላጎታችን ጀነት ነው በቃ ቀጭን ይሆነ ፍላጎታችን ጀነት مرحبا على اي حال ስቀልዳቸው ነው ፍላጎታችን ቀጭን ነው ብላችሁ ደሙ እኔ አላገባም እንዳ ነብዩ صلى الله عليه وسلم ነብያችን አለይሂ ሰላተ ሰላም የተናገሩት ተከስቷል በሙስሊሞች መካከል خلاف አለ على مقبابات الله عندوني سلفين ينجلال يهن يو صوفين ينجلال يهن يو يمتعنا رمو تبليغين ينجلال يهن يو رقمو تبالغين ينجلال بك اي ليلة ليلة يالك تبالي سياميل كله لراس عجو سيامي يسيامو يسيامو يقرب سيامي بسفر سيبزا نبياتنا عليه الصلاة والسلام من يهل حق ان يندهون نوم يسجن الزبن ان شاء الله تعالى نبي عليه الصلاه والسلام من يهل حق ان يندهون ان نجن الزبال صلى الله عليه وعلى اله وصحبه وسلم اجمعين قلبت نبي يتناغروا تايقري نو نجركن من ما درك قلبن ولكننا كلفنا بالاعتصام بالكتاب والسنة ونبذل الخلاف والفرقة وأمرنا أن نكون من الفرقة الناجية تعالى يا أيها الذين آمنوا اتقوا الله وكونوا مع الصادقين خلاف ملياية مقاجة سكست من مدرق اللبات لم يلو كستو تكستوال كلفنا تجدنال بالاعتصام تبك ادرغان اندنيس تجدنال بالله عليه وسلم حديث تبك ادرغان اندنيس تجدنال ونبذ الخلاف والفرقة من نتعطلنا مخلالفهم اندنا سوكد وامرنا ان نكون من الفرقة الناجية نجاي وطاتي هونج فرقة علج ከሷ ግሩፕ እንድንሆን ታዘናል ከሷ ጋር እንድንሆን ታዘናል ብዙ ጊዜ አንድ ቦታ ይተባበሩና ሆ እንጩ ይላሉ ሆ ይላሉ ሁሉ ከኛ ጋር ያልጨህ ሙስሊም አይደለም ይላል ማን ነው የሰጠህ አይነቱ ፍቃድ የሰጠህ ማን ነው የፈለከው ወደ እስልምና እንድታስገባ የፈለከው ልታስወጣ ማን ነው የሰጠህ هل كان هذا في عهد السلف رضوان الله تعالى نجاي وطاش جروب سرطه ولاج الناس لام سروت انت يا اسلامنا مغبيانا موچ ادرجه مسفرت ادرجه ستاسقمطو تنش شيم عايزهم المجم يهنن بروجرام سج جمر اند نغركواچو እኔ የቱ ጋር ያለሁት ብለን ማስተንተን ያለብን ድክመት ባየን ቁጥር ጣታችን እየቀሰርን ወደ ሌሎች እንድንጠቁም አይደለም መልካም መልካሙ ስናገኝ ደግሞ ይፋል ጾቁራችን በሙሉ ይቆማል خلاص كأن قيام الدنيا بقيامي وزوال الدنيا بزوالي እኔ ስሞት እኔ ስጠፋ አደግሞ ዱንያ ማብራኝ የምትጠፋ ይመስል يا سلام يا سلام الله سبحانه وتعالى يتبكن انكدهو خلاف يتبالو مقاجت بزو كزي مقاجت يمي متعوان دمه توجي كجاهل نو جاهل نو مقاجت مفتر لذاوم مقبابات ياللو مقاجت قال الله قال رسول الله ما لفتر እሱም ወደ ስሜት ነው የሚጠራኝ። እሱም ማስረጃ የለው። አንዱ የአንዱ ስሜት መከተል ደግሞ በጣም ይከብዳል። በዛ ሰዓት ምን ይሆናል? ግጭት ይፈጠራል። ኢማሙ አልገዛሊ ረሕመቱላሂ ተዓላ ዓለይህ ወገፈረ ላሁ ለና ወላ ምን አሉ? ለው ሰከተ መን ላ የዕለም ለማ ከሱረ ልኪላፍ ጠረ ነበር አሉ። የማያውቅ ሰው የአዋቂዎች ቦታ ይዞ መለፍለፍ ሲጀምር ነው ኪላፍ መጋጨት የሚፈጠረው። አንዱ ዓሊም መጥቶ ኢተቅላህ አላህ አይፈቅደውም ይህ እስላማዊ አካሄድ አይደለም ብሎ ይለዋል። ማነህና ነው አንተ ደግሞ ብሎ ይመጣል። እንዲያውም በአሁኑ ሰዓት አንተ ሙናፊቅ ነህ የሚለው ወላሂ ዝም ብሎ የሆነ ተራቅ አንድ ነገር እናቀርብና ይህም እንዴት ይሆናል ስንመካከርበት ኸላስ አንተ ሙናፊቅ ነህ ውስጥህ ሌላ ነገር አለው ይላል። ነቢያችን ዓለይሂ ሰላቱ ወሰላም ሐላ ሸቀቅተ ሰድረህ አንዱ ሰሓቢ የሆነ ካፊር ጋር እየተዋጋ ብዙ ሰሓባዎችን የገደለ ነበረና አጣብቅኝ ውስጥ አስጠግቶ ሲያበቃ ሰይፉ መዞ ሲጠጋው እዚህ ከደረስክማ ቀልድ የለም አለና አንገቱን አነሳለች። ነቢያችን ሰሙ ሰለላሁ ዐለይሂ ወሰለም ሲሰሙ ቀተልተሁ ወሁወ የቁሉ ላኢላሃ ኢላላህ ላኢላሃ ኢላላህ እያለ ገደልከው አሉት። ያ ረሱለላህ እነማ ቃለሀ ፊራራን ምን ሰይፍ ከሰይፍ ለመሸሽ ብሎ እኮ ነው ላኢላሃ ኢላላህ ያለውን። ሀላ ሸቀቅተ ሰድረህ ልቡ ሰንጥቀህ አይተኸዋል እንዲህ አሉት። አላህ አስተግፊር ሊ ምህረት ጠይቅልኝ። ከይፈ ቢከ ኢዛ ጃአት ላኢላሃ ኢላላህ የውም አልቅያማ አሉት። ላኢላሃ ኢላላህ ያንተ ከሳሽ ሆና ስትመጣ ምን ይውጣሃል አሉት። يا رسول الله استغفر لي قال كيف بك اذا جاءت لا اله الا الله لا اله الا الله كفاشونا ستمت انديت لتونوار انيا باهونو ساعه سويو مسلم نو لا اله الا الله لا منافقنا بلن دمو يبارر نو فكيف مخلصا بقلبه في قوله لا اله الا الله من لي وطن نو حساباتين يما يقبل كله مسلم አይደለም قالو ሐሳባችን የማይቀበል ሁሉ ሙናፊቅ ነው ካልነው ወዴት ልንሄድ ነው? ያ ጀማዓ የታዘዘ ነው ምንድነው? አቋመ ጽኑ እንድንሆን ነው የታዘዘ ነው። اعتصموا بحبل الله جميعا ንግግር ስትነቅፉም ሰውን ስታርሙ ስታስተካክሉም የሚያስተካክላችሁ መልስ ስትሰጡ اعتصموا بحبل الله جميعا حبل الله كتاب الله وسنة رسوله صلى الله عليه وسلم قرآن إن حديثكم مالتنا حبل الله مالتنا لا يلون خلافاتو جاس وقلو أهل السنة والجماعة نيالا شنو عدل سون عند النادر بمن دنهم يوقلوا بالكتاب والسنة قال هنا والحكمة والموعظة الحسنة قال هنا بمن يوقلوا عندها الزاج نقرها له نقرها له ካልተቀበልኩ ወየውልህ እየተባለ አይደለም። وامرنا ان نكون من الفرقه الناجيه التي علمت الحق وعملت به اونتنا اوقوا اونت كميسرو جروبوچ ደግሞ እንድንሆን ታዘናል። قال الله تعالى يا ايها الذين امنوا اتقوا الله وكونوا مع الصادقين الله يادرገነና لا اله الا الله محمد رسول الله بلن يلمن آمنا بالله وبكتاب الله وبرسوله وبالملائكة وباليوم الآخر إنها إلا لنا من دي في السر والعلن في العمل والقول في حركاتك وسكناتك اتق الله الله انفرى وكونوا مع الصادقين كجمع أهجار هنا يدلم كأونة يجارنا ما من يوم سو بقدر قربه إلى السنة يطلق عليه اسم السنة وبقدر قربه الى السلف يطلق عليه السلفي وبقدر بعده عن السلف وعن السنه يبعد تسميته باهل السنه والجماعه وبقدر بعده عن الاجتماع والجمع يبعد تسميته اهل السنه والجماعه اهل السنه والجماعه يملوا سيامي براسه جزئيات ሰውን መሰብሰብ በመበታተን እየተካ እየተካ ሲሄድ በራሱ ጊዜ ራሱን አውጥቶ ይሄዳል። ያኔ እሱ ራሱን ይሰይምልሃል። እኔ አህል ሱና አይደለሁም የሚለው ስያሜ በአፉ ባያወጣው እንኳን በስራው ይተገብረዋል። ምን አስጨነቀንኛ? ሀሳባችን የካለፈን ሁሉ ሙናፊቅ ነው፣ ሀሳባችን የካለፈን ሁሉ ፋሲቅ ነው፣ ካፊር ነው፣ ምናምን ነው ወዘተረፍ እያልን የምንሰበስበው ቅራቅንቦ ሁሉ መተው መቻል አለብን ኢንሻአላህ ተዓላ። ወኩሉ ፊርቀቲን ሚን አልፊረቅ አልኢስላሚያ ተዝዑሙ አንሃ ዐለ አልሐቅ ወገይሩሃ ዐለ አልባጢል። እያንዳንዷን አላህ ስብሓነሁ ወተዓላ እንደተናገረው ኩሉ ሕዝብን ቢማ ለደይህም ፈሪሑን አለ። እያንዳንዱ ግሩፕ፣ እያንዳንዱ ጀማዓ በያዙት ነገር ላይ ደስተኞች ናቸው። ስናዩን ቢድዓ ሱብሓነላሂ አልከሪም እንኳንስ ተናግረው አይደለም እንዲሁ ታይተው እኮ ይታወቃሉ። አህሉ ሱና ሱና እኮ ገለጨልጫል እኮ ሱናው ራሱ ሱናው እኮ ራሱ ይናገራል። ላይታቸው ላይ ሆኖ ምን መናገር አስፈለገ? ዋና ጠፍቷል ይላል። እንደሚታወቀው ነቢ ሰለላሁ ዐለይሂ ወሰለም መን ቃለ هلك الناس فهو أهلكهم أو فهو أهلكهم سوچ تفتوال يميل سو يا تفاچو اسو نو ويم دمو بتام يتفاو اسو سويو كم ازغبر كم ينغر اندميلوت معناته اندزا يميادر سو اندزا يناغرال انغاغروم اند سراو نو እያንዳንዱ ግሩፕ በያዘው ብቻ ተደስቶ ከቁርአንና ከሐዲስ ጋር ሳያገናኝ ከወንድሞቹ ጋር ሹራ ሳያደርግ እኛ ሐቅ ላይ ነን ሌላው ሁሉ ባጢል ላይ ነው እያለ እያጥላላ ይሄዳል። ولكن ليس للدعاوى وزن عند الله ما لم يكن لها بينات من العلم النافع والعمل الصالح لكركر للدعاء ممماغوت اقول مغوتشا ዋጋ የለው እኔ የሐቅ ሰው ነኝ ማለት ዋጋ የለው ስለተናገር አይደለም። ليس للدعاوى وزن عند الله ما لم يكن لها بينات مسكر اسكال الله درس ምንድነው ምስክሩ? علم ነው። علم አለ የለኝም? እና እንዴት አወቅ? አንተ ምን አህለ ምን ፍርቀት الناجيه መሆነ እንዴት አወቅ? علم እንኳን ካለ ሚዛኑ ስለተቀመጠ ሲፋቱ መገለጫ ባህሪው ስለተቀመጠ መናገር ይቻል ይሆናል። ሰውየው እውቀት ሳይኖረው ቅድም እንዳልኳችሁ ኢማሙ አልገዛሊ የተናገሩት ለው ሰከተ መላ ያኺላፍ ባልተፈጠረ ነበር። የትም ቦታ ደግሞ በየቦታው የሚያራግቡት ያሉት ፊትናውን የሚያራግቡት ያሉት እውቀት ያለላቸው ሰዎች ናቸው። አላህ ሱብሓነሁ ወተዓላ ይጠብቀንልን። በይናቱን ሚን አልዕልም አንናፊዒ ጠቃሚ የሆነ እውቀት እውቀቱ ነው የማይጠቅም አለ ሐጀቱን አላ ሳሂቢሂ በባለቤቱ ላይ የውም አልቂያማ የመከራከሪያ መድረክ ሆኖ የሚቀርብ። አላህዬ ደሞ እኮ አላውቅም እንዳይል እንኳን አውቋል እኮ እውቀት እኮ አለው ይላል። ሐጃው ጠንከር ብሎ ይመጣበታል የውም አልቂያማ። አላህ ይጠብቀንና ወላ አመል ሳሊህ ምቹ የሆነ ስራ ሳሊህ የሚለው ባለፈው አይተነዋል ኢንሻአላህ። አሳሊሁን የሚለው አይተዋል። ሳሊህ ምቹ ማለት ነው። ከማስረጃ ጋር ቁርአን ጋር ስታስቀምጠው ምቹ፣ ሐዲስ ላይ ስታስገባው ምቹ፣ ወደ አላህ ስትልከው ምቹ፣ ከነብያችን ጋር ስታላከው ምቹ የሆነ ስራ የሚሰራ ሰው ብቻ ነው ያቺ ምን አህልል ፍርቀት الناጂያ መሆን የሚችለው። ሱላችን እስቲኒ አለባበሳችን ምን ይመስላል ወንድሞቼ? ጺማቹ የነብያችን የሚመስል ነው ወይስ የቦብ ማርሊ ወይም ደግሞ መርማርሊ ምን ይመስላል? እህቴስ ያለባበስሽ ይው ፋሽን ለመከተል ሽንጡ ላይ ጥብቅ ያለ። እኔ በጣም የሚገርመኝ ደግሞ ሽንጥ የሌላቸው ቦርጫቸው ሙጥርጥር ብሎ በጎንና በጎን ሁለት ሞባይል የሚያህል አስቀምጠው እነሱ ሙጥርጥር ብሎ መሄድ ይፈልጋሉ። እንዴ አይጨንቃችሁም? والله እኔ በጣም ስለነሱ ይጨንቀኛል። ሰፋ ያለ ልብስ ለብሳችሁ ዘና ብላችሁ ብትሄዱ አይሻልም? አንደኛ ራሱ እኮ ያስጨንቃል እኮ ያ ሱብሃንአላህ። والله በጣም ሞባይል በጎንና በጎናው የትልልቁ የድሮ ሞባይል እና አቡ አኒስ ናቸው የሚያውቁት መጀመሪያ የጀመሩት። እስከነ ቻርጀሩ ይዘው ሲሄዱ የነበረው ሞባይል አለ ትልቅ ሁለት ክንድ ሶስት ክንድ የሚሆን እና ያ ጀማዓ እስቲ አናናራችን በአጠቃላይ እስላማዊ ነው አይደለም የሚለው እናስበው። ሀላስ እኔ እንዳልኳችሁ አንክ ቅድም እንደነገርኳችሁ ሰውን አድሬስ እንዳናደርግ ግን አንዳንድ የማያቸው ስላለ ነው። እንዲያው አንዳንድ እህቶች ብላይ አለይክ ወላሂ ብትለብሽበት ነበር የሚያምረው። አሁን ሶማሌዎች አይታችሁ ከሆነ ሶማሌዎች ሂጃብ ያምርባቸዋል። ሂጃብ የማያደርጉ ሴቶች አይታችሁ ከሆነ ወላሂ ውሃ ውስጥ ተነክራ ይወጣች አይጥ ነው የሚመስሉት። ማን ይንገራችሁ እነሱ ሲሰማሉ ወይ ተከታተሏቸው። ወላሂ ዝም ብሎ ሙጭጭ ነው የሆነ ሙጭነፍ ብሎ ነው የሚወጡት። ያ አላህ በዛ ላይ ሱሪ ወጥሮ ብለው የሚሄዱም አሉ። አላሁ አክበር ያ ሐቢብቲ ወላሂ ብታውቂ ምን ረውበትሽ ለዛ ባላ ደረግሽ ነበር። እዚህ ሀገር ማዕረቦች ማይታችሁ ከሆነ ያ እስቲ አሁን ሰፋ ብሎ ረዘም ያለ ጅልባብ ቢለቀቅበት እንዴት አይነት ግርማ ሞገስ አለው መሰላችሁ። ወላሂ ያለው ለብሰህ ጀለብያም ይሁን ሱሪም ይሁን ቆፍጠን ቆፍጠን ቆፍጠን ብለህ ስትሄድ ደስ አይልም? በአሁኑ ሰዓት ከላይም ከፍት ታች አሳጥረው ሲባል ከላይ አሳጥሮት የመቀመጫው ግማሽ እስኪታይ ድረስ ጎንበስ ሲሉ ስጁድ ሲያደርጉ በጣም ያሳፍራል። ክፍተቱ በቃ ስንጥቁ ይታያል መቀመጫቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ እስቲ ይሄ እንኳን ቀላሉ ነገር የማይከብደው የማይከብደው ይሄ እንኳን እስቲኒው ያ ጀማዓ ያ ሱብሃንአላህ አመሉን ሳሊህ ዒልሙን ናፊዕ ወዓመሉን ሳሊሑ ነው ምን አልፍርቀት الناጃ የሚያደርገን እንጂ እድዓ አይደለም። እኛኮ አህሉ ሱና ወልጀማዓ ነን። እነሱ ኹራፊዮች ናቸው። እነዚህ እኮ ሱፊዮች ናቸው። እነዚህ ሰለፊዮች፣ እነዚህ አህሉ ጃዳ። ስም ጉልቻ ቢቀያየር ወጣጣ ፍጥም ነው የሚትሉት እህቶቻችን ሞክረው ያዩት ይሆናል። እንግዲህ ወጣጣ ፍጥም ጉልቻ መቀያየር ምንም ምንድነው መቀያየር ያለበት? ጉልቻ ላይ የሚቀመጠውና ሰው ላይ የሚጠበሰው የሚቀቀለው ነው መቀያየር ያለበት። መልካም ስራው ስሙ ላይ ብትቀያየረው ትርጉም የለውም። ስሙ ላይ የተቀመጠው ነው መቀያየር ያለበት። መልካም ስራ ምቹ የሆነ ስራና ጠቃሚ የሆነ ዕውቀት ላይ የተመሰረተ እንቅስቃሴ ልናደርግ ይገባናል። وقد بين الله تعالى في كتابه صفات هذه الفرقة الناجية وجلى امرها رسول الله صلى الله عليه وسلم. الله سبحانه وتعالى يزيج نجا يوطاج جروب مجلجا بحريوا قران متولنا عليه الصلاه والسلام وجزاه الله خير الجزاء خير ما جزى الله الانبياء عن امتهم والدعاة عن دعوتهم. الله خير جزاكم يكفلاتكم النبي صلى الله عليه وسلم بما يشمع ملكو فرطرط ادرغوا اسكمتوتال ليهلك من هلك عن بينة ويحيى من حي عن بينة. حيا ويوك اندي تفا نجا الله في تقومو عفو يمي كفتبت يلو. الله سبحانه وتعالى قلت ادرك نبياتنا صلى الله عليه وسلم قلت ادرك واسكم تقول لنا ليكون المسلم على بصيرة من دينه وعلى نور من ربه ولم يجعل الله له ومن لم يجعل الله له نورا فما له من نور. مسلم هنا سو على بصيرة وحجة قوية انكر هنا ما سرج جايزون دي قوازنا وليكون على نور من ربه كجيتاو بهون برهان لايم اندي هون برهان يتم اللبت انكسك اثينا وقوزون دي هادرك. اللهم بقرآن وقلت هذا القواس كمتوان نبياتنا صلى الله عليه وسلم بحديثاته قلت هذا القواس كمتوان بايهون ومن لم يجعل الله له نورا فما له من نور. الله برهان يالسطة وصواقا يلو الله برهان يستن الله يقرأ لن الله يوفقا الله سبحانه وتعالى خيره اللو يستن إن شاء الله تعالى من صفات هذه الفرقة الناجية يملو نجن نجمرا لن صفات مجلج أبهريا اللاتي كي نجمع عليه وسلم لا تزال طائفة من أمتي ظاهرين على الحق لا يضرهم من خذلهم ولا من خالفهم حتى يأتي أمر الله وهم على ذلك، أو كما قال صلى الله عليه وسلم. نبي عليه الصلاة والسلام كأمة مكاكل حق أن تبك أدرقوا حق مسارات أشوا أدرقوا يميلوا يميل سو حيثك تمر سبحان الله وندوش تاسروا سرجا أدرقوا تاريك كونوا تاريك لدألات عنجته بتأسي بليارو تكونوا بتأس عنجته بتأس إنيا مسلموش እንዲያው ሰላም ያለው ቦታ ላይ ሆነን ሕያው ሆነን መኖር እንደምንችል ሁሉ እስር ቤት ውስጥም እንደ ቤታችን አድርገን መኖር እንችላለን። ሙስሊም ሁሉም አገሩ ነው። ባይሆን ከአላህ ጋር ያለው አላቃ ማጠናከር መቻል አለበት። አላህ Subhanahu Wa Ta'ala ይወፍቀንና لا تزال طائفة من أمتي ظاهرين على الحق لا يضرهم من خذلهم الناسنا واردالو حسنا النسالو يميل سو ايغوداتشو مالو نبي صلى الله عليه وسلم يهج لا يضرهم من خذلهم ولا من خلفهم الناسن يميقارن ما يغوداتشو بيي بوتاو انغدي اندو وشا يچوحال وشا سراو مچوحنو سرا يلو مچوحنو مچوحنو يچوحال خلاص نغاديوچم ينغدال ولا من خلفهم حتى ياتي امر الله وهم على ذلك الناس بالذهن يتا يالو يا الله تعزاز كي متالاتشو درس او حتى يقاتل اخرهم الدجال يزيج الطائفه المنصوره الفرقه الناجيه الطائفه المعصومه يصا جروب مجرشاو كجهاد غا كدجال غا يواكانالو يا سلام يتسفانو والله تسفانو بتان تسفاسيجي የሞተ ይሞታል ይታሰረ ይታሰራል ይተገደለ ይገደላል ግን አሳሪዎችም ገዳዮችም ይህች ግሩፕ እናጠፋለን የሚሉ ሰዎችም እርር ይበሉ ብጥስ ይብላንጀታችሁ አኺሩ ሀደጃል የመጨረሻዋ ከደጃል ጋር ይዋጋል ብለው አይቋረጥም ሶሪያን አይታችሁ ከሆነ የምጨፈጨፉት አልሱና ናቸው ካሁን ቀደም ሉብናን ላይ ህዝብላህ ከ እስራኤል ጋር ሲዋጋ ሲጨፈጨፍ የነበረ ያሉ ሱና አከባብ ስምምነት አላቸው ባሁን ሰዓት ኢራን እንዲያረገት ማዕቀብ ይጣል ተመታ ምናምን ይሁሉ ብሬን ዋሽ ነው ተውን ለማታለል ለማጭበርበር ነው አትሽው ተይዞ ያለው ይህች ጣኢፋት ነው ለምን ውሸት አትወድምች ፍርቀቱ وشتنا وشتا ما تودم حق اني ذا يمتقواز نتنا استي صفات و انا قولي ام روبيني بروغرام لو زاري انا نجي شيخاتين شيخ ابراهيم سراج شفنا لو نجي كمتو متو كالمتو يستاتشو شفنا لو كمي كتلال يمي كتلو سامنتم الله سبحانه وتعالى فكارو ቆን ይከተላል በጣም በርካታ የሆኑ ጽፋት አሏቸው ቢያንስ ቢያንስ አንድ 20 ፔጅ የሚሆን ነው من صفات الفرقه الناجيه መገለጫ ባህሪዋ ያቺ ጽፋት ተከትለን ለመሄድ ሁላችንም መዘጋጀት አለብን አላህ ያግዘን አላህ ይርዳን እስከዛው በያላችሁበት አላህ ይጠብቃችሁ ሰምተው መልካም ሰርተው السلام عليكم ورحمة الله وبركاته النشاط الزم كباتشو عفو بلوي ساعتو كفتنو سلالات شوين ينو كتايو استماري كان له انقلي شفن يلهالو ما شاء الله جسم ما يكون كتايو استماري شفن يلهالو جزاك الله خيرا السلام عليكم ورحمة الله وبركاته جاوتنا ما يكتك أبرو ان شاء الله